الأصل إلى الأصل الإباحة، الأصل في العادات الإباحة، والأصل في العبادات المنع. طبعا باربنيا تولو اي جباچون غني اني بتام زرزر رارگس انتسلو ازاك زي نو جباچو ان شاء الله. انا مسسو من يلال ويمسرتو حق من يلال الاصل في العادات الاباحه، والاصل في العبادات المنع. نعم يتسمم انو وندموچ سمالاچو ادلا اشي كويستي. اوكي انقدي من يلال كل العادات، عادات مالت بهل مالت نو ببهل يتجنب نجر، كل العادات مباح. ايش معنى مباح؟ يتفقد نو تقلال لا بألم يالي يالو بهلوش بمسرتاتشو يتفكرناتشو التكلكلو. كل العادات مباحة إلا ما حرمه الشرع. نا شرعاتش المتو يهكل كلنو يارو كان هنا بستكر تكلالا يقبس بهل، يتوبيا بهل، يسعودي بهل، يفلقون أقر بهل أمتته بهلو يتكلكل عدنو شي إلا ديناتشن متو يهكل كلنو يهكل كلنو كالالا بستكر كاباتو تشاتشن كاياتو تشاتشن يقو أي بهل تملكتو بهل نو ملو دينا لالكم نا بهلو يالتكلك لنا حلال نقر نوالو. كل العادات مباحة إلا ما حرمها الشرع. ولتنيا وكل العبادات ممنوعة إلا ما شرعها الله سبحانه وتعالى. بس وانت أردمو هل عبادة يتبعون نقر كل كل نو الله إنا نبيو ولدتم كالات أدكوتنا يهدين نو كالالوت عبادات بمولو كل كل نو عادات بمولو يتفكد نو شرع متو كالكلكلو عبادات دمو هلو يتكلكل نو شرع متو يعني يه نغري هون الكلاله اسكزي درس ما نو يغبا وندموچ مخناتوم يچن نغر كالغبان يعني بنقتل انشلم. انا كل العبادات مباحه تقلالا بهلوچ بعالم يالو بهلوچ اندالو يتفقدو ناتشو گن شرعاچن يمطانا لا يه كلكل نو يه كلكل نو يه كلكل نو يلا ለነዛ ባህሎች ክልክል ነው ያላቸው እንደ ተከለከሉና ቃለን እንከለከላለን። ለነዛ ዲናችን ዝም ብሎ ያልተከሳቸው ደግሞ እንዳሉ ባህሎች ይሆናሉ ማለት ነው። እሺ ወደ ዒባዳ ስንመጣ ግን كل العبادات ممنوعه اي عباده هنا بلهم تدرجو عباده يلم الله سبحانه وتعالى بالقرانه ويم نبياችን بحديثاتቸው ይህ شرع ነው ብለው كال كال كلا صدقت معناتنا خلاص. طيب فاذا راينا اي عاده استي مننيوم بهل بناي اذا نهى عنها الشرع يهبهل الله سبحانه وتعالى كل كل نو كالي فهي ممنوعه، واذا سكت عنها سكتنا زم كالي دم شرعو اند بهل هنا يهدال منكر نو ممنوع نو منامن بلن سو الناس شجرم مكنياتهم شرعوا التقاوموا مالتنا. طيب وكل العبادات بسو انت ارمو عبادة يتبعلو ليونة من دنو عادات من دنو عبادات من دنو مجمرنا ليت النوق عادات سولج يدنققو انتنو يعني درقيتنا بهلنو يسولج سو سراشنو. اما عبادة بمعنى التي يتقرب بها إلى الله لا الله بلهم التادرقو وترجو الثواب أجر في اللقاء يمتادرقو يكو هنا لابد أن تكون ثابتة في شرع محمد صلى الله عليه وسلم. عبادة بقرآن النبسنة ترقاقت ألت عبادة لهون أي تشلم ካደረከውም አጅር የለህም እንዲያውም ተመክረህ ዝም ብለህ ካደረከውም እንዲያውም ዘንብ አለህ ወንጀል ነው ስለዚህ ዒባዳና አዳ በጣም የተለያዩ ናቸው طيب ولذلك هناك قاعدة كذي أهون يالكوت مساسو ومسرات للا أين تهج كذي وات أنا قرأ لي من إلال وهي أن صاحب البدعة هو المطالب أن يأتي بالدليل لعبادته تلك أن بدعة ما يدرق سو كالي يعني بسنة تشيني للي بقرآن تشيني للي أن عبادة سيادر كتاية أن سو አንተ ነህ ምንድነው የምታረገው ለዚህ ማስረጃ አምጣ ይሆናል አይሆንም የጁዝ ማየጁዝ የሚለው አንተ ነህ ደሊል አምጣ የምትለው እንጂ ባለ ቢድዓው አይደለም ይትልቅ መሰሰን ወንድሞች ብዙ አትፍሸቁ አትናደዱ ከሳሂበል ቢድዓ ስትነጋገሩ እና ምንድነው የምትለው ይህ ነገር ዒባዳ ነው ወይስ አዳ ነው ትለዋለህ ይህ ዒባዳ ነው አጅር ፈልጋለሁ ይልሃል طيب ይህ በዲናችን እኮ የለም نا بديناتشن داله من دليل الله يمتلو انتنه انجي السو يتشن عبادة بدين اندليل الله ما سرجام تقلين بلو لما تأيك مبتير لو مكناتهم السنو عدس نقر يامتا عدس نقر يامتا يتأيكال اشي طيب ولكن عادة كهونة بهل كهونة قن وصاحب العادة التي لا تتعلق بالعبادة هو يسألك عن الدليل إذا أنكرت عليه باري بهل قن السنو متأيكه يه بهل ما درقو كل كلمة هون المسر الجامعة اللين بلو يمتأيكه السنو انجي أنت دلله اسكهون درس يتبالو مجمريا متعرات سلال لبت واندمي أبو أنيس زبير أمت الله للوشم كالاتشو يهتشن نقر دقمواتنا بنانت أمارنيا كزال نكتلنو أهون سوست نقر نتناقر كود بتنتن نرغو زرزر ارغو يمناغر كنانته انفلغالهو مايكروسوفت ان شاء الله اوكي اجاچو اوتوستي اهون يالكوت مكنياتو مسرت نو اسكاوندرس كال گباچو لمقتل አልችልم مان نو اسكاوندرس يالكوت بامارنيا لنغرن يمچل اوكي ام سهام ما شاء الله مايك فري السلام عليكم ورحمة الله وبركاته عن السمال طيب جزاكم الله خير انقدي يباه النقر بملو يتفقدنو عالتم يباه بباه لنيا من سراتشو نقروش بملو يفقدو لنا إلا من سيهنو الله سبحانه وتعالى أن رسول عليه الصلاة والسلام ينقرون يهيكل كلنو يالوت ነገር ካለበት በሸርዕ ማለት ነው ያንን ባህሉን እንተዋዋለን ነገር ግን ዒባዳ ሲሆን እኛ ከራሳችን ምንም መንጨምርበት መንቀነስበት ነገር የለም አላህ ሱብሃነ ወተዓላ በቁርአኑ ያ እንተና ያለልን በሙሉ የገለጸልን በሙሉ እና ረሱል አለይሂ ሰላቱ ወሰላም በሐዲሳቸው የገለጹልንና የሰሩት በሙሉ እንት መስራት ብቻ ነው ያለብን ከዛ ሌላ መጨመር መቀነስ አንችልም ምሳሌ ለመስጠት አሁን ሰላትን አራት ረካ የሆነውን ሁለት ረካ አድርገን መስገድ አንችልም ይሄ እንግዲህ ረሱል አላህ Subhanahu Wa Ta'ala እና ረሱል ካሉን ውጪ መስራት አንችልም ሌላው ደግሞ እሺ ሌላው አሁን አዳ ሲሆን አንድ ሰው አዳ የባህል ነገር ሲሰራ አንድ ሰው ተዋትስራ ሲለው ምንድነው የሚለው ለምንድነው ማልሰራው ምንድነው ሪዝኑ ደሊል አምጣ ብሎ ይጠይቃል ነገር ግን ለምን ይኮራል ማለት ነው ከልቡ ያ ነገር ደሊል ያስፈልጋል ብሎ ነገር ግን ቢድዓ የሚሰራ ሰው በኢባዳ ላይ የሚጨምር ሰው ወይም የሚቀንስ ሰው ደሊል አምጡ ብሎ አይጠይቅም። ራሱ አይጠይቅም። ያ አትስራ የሚለው ሰው ነው ደሊሉ ይሄ ነው ብሎ የሚያስረዳው እንጂ እስኪ አምጣልኝ አይደለም አይልም። ለምን? ራሱ ስለጨመረበት በራሱ ያንን ነገር ስለሚጨምርበት። ለምሳሌ ያሲን የሚቀሩ ሰዎች፣ መውሊድ የሚያረጉ ሰዎች አይጠይቁም ደሊሉን። ዝም ብለው ነው የሚሰሩት። የሚጠይቁት ደሊሉን አታድርጉ የሚሏቸው ሰዎች ናቸው። ይሄን ይመስላል እንግዲህ። ወላሁ አዕለም። የገባኝ ይሄን ያክል ነው። ጀዛኩም አላህ ኸይር። እሺ፣ በጣም ቆንጆ ነው። እሱ ነው እንግዲህ ባጭሩ። አዳና ኢባዳ አለ፣ ሁለቱም የተለያዩ ናቸው። አዳ ሰው ሰራሽ ነው፣ ኢባዳ አላህ የሰራው ህግና ደንብ ነው። ይህን መጀመሪያ እናውቃለን። በነገራችን ዛሬ አቡ አንስ የለም፣ ምክንያቱም ተሳፍሮ ትንሽ እንትን አለው ነግሮኝ ነበር። አመቱላህ አለሽ አንዳንድ ስጭኝ። አኺፊላህ ደግሞ ከሌለ ብትጠሩት ጥሩ ደስ ይል ነበር። አመቱላህ አለሽ አለሽ። እሺ፣ ዙበይር አለ ዙበይር አለ አይደለም? እሺ፣ ዙበይር አለ። እንግዲህ ኑር ጀናም አለች። አሁን እጃ ወጥጣ ነበር። ሌሎችም ያኔ እዚ አክቲቪቲ የሚያደርጉ ሰዎች ምክንያቱም ህግና ደንብ ስለሆነ በረቀቀ እንትን ልብ መስማት አለባችሁ። ህግ ነው። ህግ ከሆነ ደንብ ከሆነ መሰረት ከሆነ መሳሳት የለባችሁም። ምክንያቱም እኔ የምለው በሌላ አይነት መልክ ከተረዳችሁት ብዙ ነገር ሊጠፋባችሁ ይችላል። እሺ፣ እንግዲህ አዳ ሰው የሰራው አባቶቻችን የነበረውን ነገር ነው። ስለዚህ እንዳለ ፍቁድ ይሆናል፣ ይፈቀዳል። ዲናችን መጥቶ ይህ ትክክል አይደለም፣ ይህ ጥሩ አይደለም፣ ይህ ጥሩ አይደለም፣ ይህ ጥሩ አይደለም ካለ ሐራም ይሆናል ማለት ነው። ዒባዳ ግን ልክ በሱ አንጻር ነው። ከነጨራሱ በመሰረቱ ዒባዳ አይፈቀድም። የሚፈቅደው አላህ ነው። ይህን አርጉ ይህን አታርጉ የሚለው አላህ ብቻ ነው እንላለን። طيب አሁን እንቀጥልና ምን እንላለን? نقول صاحب العادة التي لا تتعلق بالعبادة هو يسألك عن الدليل، أما صاحب العبادة لابد أن تسأله عن الدليل. مثلا رجل لبس لباس باكستاني، عند إثيوبياوي نو يا باكستان لبس لبسه، السنة ميستو يا باكستان لبس لبسه. طيب وأكلوا أكل باكستاني، ምግባቸው በሙሉ የፓኪስታን ምግብ አድርገው ይበላሉ። የኢትዮጵያ ምንም አይነት ምግብ የላቸውም። ምግባቸው፣ መጠጣቸው፣ ልብሳቸው ጠቅላላ የፓኪስታን ነው። ወየንሸጡ ፊ አዳት ፓኪስታንያ፣ ባህላቸው በሙሉ የኢትዮጵያ ባህል አንድ ነገር የላቸውም። ጠቅላላ የፓኪስታን ባህል አድርገው ይሄዳሉ። ጠይብ እነሱ ኢትዮጵያውያን ናቸው ባልና ሚስት። نقول ليس لك حق أن تسأله. أنت كيوبياوي يهونكو كناتي زوه ويمدمو أن نقري زوه لتتأيكو من المفتي لهم لمن دزي ترقال له لمن يهكو بأقراش بهلا أدر لم لمالت أي تشالم إلا إذا عندك دليل شرعي. كشرعي دليل قال له يه بسلمنا يفك أدم يه بسلمنا حرام نو لمالت بيتشان ومفتي لهنجي ይህን ባህል እኮ አይፈቀድም ለማለት አይቻልም። ተግባባን ወንድሞች? ሊአነሁ አዳ ዒባዳ አይደለም፣ አዳ። በአዳ ደግሞ አንድ ሰው የፈለገውን ነው የሚያደርገው፣ የፈለገውን ነፃ ነው። በአዳት የፈለገውን ያደርጋል። ኢላ አን የኩን ሐራም። ጠይብ ወሃዛ ረጁሉን መተለን። ይህ ደግሞ አንድ አሁን የአዳ ነገር ተግባብተን አይደለም? የፓኪስታን ባህል፣ የፓኪስታን ምግብ፣ የፓኪስታን መጠጥ፣ የፓኪስታን ልብስ ለብሶ እንደዚህ ቢወዛወዝ እንደዚህ አንተ ምንም አይነት ነገር ልትለው አትችልም ብለናል። ወደ ዒባዳ እንምጣ። አንዱ መጣና ሰላት ከሰገደ በኋላ 40 ጊዜ ሱብሃንአላህ ሱብሃንአላህ ይላል፣ 40 ጊዜ አልሐምዱሊላህ አልሐምዱሊላህ ይላል፣ ወ40 ጊዜ ደግሞ አላሁ አክበር አላሁ አክበር ይላል። ጠቅላላ 120 ሆኑ። هذا كله دبر الصلاة كصلاه بهلا عند زهلال. طيب هناك هنا لك الحق ان تساله. اهون مفتاح له ان تتيقوا.

ግልጽ የሆነው ህግ ካለ ማስረጃ ካለ ትምርት ካለ ዒልም ካለ ወይም ከሱና መምሪያ ካለ ዑለማዎች መጥቶ ኢጅቲሃድ ሊያረጉ ወይም ደሞ ጥረት አድርገው የራሳቸው ህግና ደንብ ማስፈር አይፈቀድም የፈለገውን ዓለም ይሁን ከቁርአን አንድ አያ ካለ ከሱና ሐዲስ ካለ ዓለም መጥቶ ላ እንደዚህ ይሻላል እንደዚህ እኮ እኔ እንደዚህ መስለኛል ብሎ የራሱ ህግ ለእንት ለማድረግ አይችልም يقول فلا يجتهد في حكم مسألة فقهية وقد ورد في الكتاب أو السنة نص عليها مثال ذلك إنه مثال لستجو من نيوم هج مثالي كالتتك سلت أي قباتشو إشي مثال لستجو عدم صحة الاجتهاد في عدد الصلوات أو الركعات الله سبحانه وتعالى نبيات صلى الله عليه وسلم نبي هنا كتلاكو جمرو شي أردت متو سلاسة سوست آمت صلاة وچو أمس صلاة وچو اندالونا چو صلاة الفجر ركعتين نو صلاة الظهر أربعة نو صلاة العصر أربعة نو صلاة المغرب ثلاثة نو صلاة العشاء أربعة نو يفلقو تن علماء يتسبسبو صلاة المغرب أردت النادر قو بيلو أي چال مكناتهم نص من جنو بقرآنو بسنو የተረጋገጠና የጸደቀ ነገር ስለሆነ የዑለማዎቹ አስተያየትና ጥረት አይቀበልም ይሄ ነገር አሁንስ ገባችሁ ለምሳሌ አደም ሰሐተል እጅቲሃድ في حرمه الخمر خمر መጠጥ አስካሪ መጠጥ 1433 ዓመት ሆነዋል በቁርአን حرام ነው ተብለዋል በሱናም حرام ተብለዋል አሁን አንዱ ዓለም ወይም ሶስት ዓለሞች ተሰብስበው ምን አለበት ያኒ አንድ ብርጭቆ ብቻ بنፈቅድላቸው የሚል ነገር እንኳን አንድ ብርጭቆ አንድ ማንኪያም ፍት ለማለት ያኒ የሚፈቅድ ዓለም ሊኖር አይችልም ያን ቢሞክርም ተቀባይነት የለው لأن النص نص ምን ማለት ነው ወንድሞች نص የሚለው ነገር حفظه لأن النص يعني ማስረጃው ህጉ ደንቡ መምሪያው ምን ይላል ኸምር ሐራም ነው ይላል እዚህ ላይ 99000 ዑለማዎች ተሰብስበው እንቀይረው ቢሉ አይችሉም ምሳሌ ሌላ ሪባ يعني አራጣ መብላት እረ እንደ ዘመኑ እኮ ነው አሁን 21st century ነው ያለነው ስለዚህ ዓለም በሙሉ እኮ አለ ሪባ ሊንቀሳቀስ አይችልምና እናሻሽለው ለማለት የዓለም ዑለማዎች ተሰብስበው ለመቀየር አይችሉም لأن النص في القرآن والسنة طيب قمار እንደዚህ ዚና እንደዚህ ዚና حسنة ዚና ትንሽ ቀዝቀዝ ያለ ዚና አለ አይደለም እሱ ለምን አንፈቅድላቸው በነገራችን ቀዝቀዝ ያለ ዚና አለ ሸኽ ኢብራሂም እኮ አንዳንድ ጊዜ የሚያመጣቸው ቃላቶች እኮ እብድ ናቸው ቀዝቀዝ ያለ ዚና እንዴት ነው እስቲ ንገሩኝ አለ እንደ ቀዝቀዝ ያለ ዚና ዚና ዚና ነው ስለዚህ አንዱ መጥቶ በቃ ትንሽ ዚናን ሐሰና ያኒ እንደዚህ ቢድዓ ሐሰና እንደሚሉት ዚናን ሐሰና ብለው ቢያሻሽሉት አይችሉ ስህር የስህር ደሞ ልክ እንደዚህ ምክንያቱም እንደዚህ በጣም ተላልቅ ነገሮች በቁርአን የተረጋገጠላቸውና የጸደቀ ነገር አላህ በአርሽ ሆኖ የደነገገው ህግ ያኒ ኢጅቲሃድ አይቀበልም ስለዚህ ህጉ ምን ይላል ላ ኢጅቲሃድ في مورد النص نس كورده ويمكاله ماننياوم عالم اجتهاد ارغو يراسو حق لماوطات ايتشلم طيب مثلا معنى عدم صحه الاجتهاد يعني اجتهاد اي بقى مالت لو راى ان الزنا مثلا يحل مهما كان المجتهد لا يقبل منه شيء يعني استي እንትን አርግባካችሁ ትላልቅ ሙፍቲዎች ከሉብናን ከሱሪያ ከመصر ከሳውዲ አረቢያ ከኩዌት በሙሉ ተሰብስበው ምን አለበት ይህ ዚናኮ አሁን እኮ በቃ ያኒ አውሮፓውያን ለዚና ብዙ መልክና ብዙ ቅርጽ ነው የሰጡት እኛ خفيف የሆነው ዚና ለምን አንፈቅድም ቢሉ ላ እንሏቸዋለን طيب ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ نص يا نبياتين نص تملكتو انقدي يا نبياتين لا اسكيوم القيامه يما يقير حق منالو كل بدعه ضلاله كله كله مالت خلاص سيركل بسيركل وسط جبتوال مالت نو ماننياوم بدعة طفات نوالو وكل ضلالة في النار كل طفات دمو قطعت اللبت شي كل بدعة ضلالة يهنس بلال تقبابان وندموش طيب اهون سواش متونا يا اخي كل بدعة ضلالة بلن كزقانو سو بتعمج انك علنا عندان لمسالي مولد النبي مارق من اللبت يا نبياتشن تزتاكونو دمو يمتردو أسر بريوشكو فقراء كونو ميبالوت ولتن يادمو تسبسبا يا نبياتشن تلك أنتنا مدحنا مقصا كونو من نارقو استيام تولين كزي متفونا قر ألمي أميبال من جنو بدعوشكو صاحب البدعة سكراكركو ياسامنا لكو إني أهون صاحب البدعة مهونين استي صاحب البدعة هوني لكراكراتشو شي إني أهون بالا بدعة لي وندمو هكي لاتشو الله نعم أنت لها الله ليج ستولد ليج ستولد ميستيكو وندليج ولدج عبد الرحمن بلا نوال لما تيف فاطمة نقروات لما ما لحجفو مصطفى نقروت إقلي نقروت بترون بارقاتشو أواجه رقوت ندزي ندزي تلال هذا لم كذا هو لا تبقى دمو تارد الله سويتش ترى الله دقنا happy birthday for you يالك دمو شامات تتلا الله يعني الدنيا بتبت قطع الدنيا لمن لجسر تولده طيب نبيات شين يهلو يتولد بتكنا التكبر من أنت مناتينا أنت لمن دمو من اللبت بأنتنو يا نبيات شين كأن يتولد بت بنا كبرنا أسر بري أردن فقراوچو بمولو تارتن بنا بلا بنا تأتا اندقنا نبياتشن تلقنا چو تلقنا تا چو نا تروت ادرگي تا چو بنقلس انا بمنزوما ارگن بقيت ما ارگن بنانگورا قرو من اللبت امر لسولي انگري انا ساحي بدعا كون انيناو يا بدعا سوهن يونا مكرا كراچو يا سام من اللو اندزي لكن من اللالن كا قرآن نا كا حديث دليل امتا بزينو من نزقاو بزو اتچقاچو كصاحب البدعه بزو متچقاچق ايسفلغم اشي انت يالكو هولو تقبلنال لكن ماننياوم عباداكو بقراننا بسنه كالتگني باستيايت وين باجتهاد يميهون نغير يلم بلا تزقوا الله خلاص لا اجتهاد في مورد النص يهتي قاعده ويهن يبنو لمثاله نبياچن صلى الله عليه وسلم ببزو حديثوچنا بتلي عند حديث الله لا نكاح بدون ولي أمر له. من تزوجت امرأة بدون ولي أمر له نبياتش فإنه زنا صوت الزنا له. أهون ولي أمر تلقو يقابتشا مسلسلنا على السوء من أين نكاح عندما يتسر نبياتش قد صحيده موتوا لهون نبياتش موتوا لهقوت توهيده أهون علماءات شمت أنا يا أخي أهون كونديت مسألة لمسالي أباتوا ألي جن بتأمي ميا كورفوسونو أباتوا ألي دمو السوا أهون أباتوا أسكم تفلق منامن يعني كزين ودزينا كمودك لمن زنبلا بكا قادي وراسو ويم دمو عند زمد كاقنيش لمن زنبلا نكاح التاسرم إلانو لا أن لا تشوالن لأن النص يقول لا نكاح بدون ولي أمر الله أكبر والله ديناتشن كو لك ستاند ستيل كونو بك يتأنكره انتنو يسو إجن دي قبابت أي فلقم عبادانو لما سرتو هو خالق السماوات وخالق الأرض وخالق الكون حكيم عليمي هونو يتأسو يدنققونو سلازي من اللالن على ولي أمر يكحلن بلن زقت بك طيب اجتهاد النار تنش النشاش لو ما في ليلا مثال الاستاتشو لمثال صوص بصوص تجزي ويم صوص تجزي يتتقلق اجسد سماين نامريت بتطبقو ودبال والو مملسات تشلم يهن نجر كفلقج ليلا سو اغبو توات اندغنا صفاتات ودبال والو مملس يشلالج سلازي صوص تجزي يتتقلقج يعني يفلقوا النجر بمتى ወደ ባልዋ ያኒ የባልዋ ሚስት ለመሆን አትችልም እሺ طيب አንዳንድ ዑለማዎች መጥቶና ለምሳሌ እንላችሁ አንዳንድ ዑለማዎች መጥቶና ያኺ ይሄኮ ሰባት ልጆች እኮ ነው ያሉት ከሷ አሁን ሶስት ጊዜ ተጠልቀሻል ብለን ብንለያያቸው ሰባት ልጆች እኮ ሳክሪፋይ እንትን ይሆናሉ በቃ ያኒ ضحيه ይሄዳሉ ይጠፋሉ በጣም ይሰቃያሉ ለህፃኖቹ ስንል ለምን አንመልሳቸው የሚል ዓለም ተው እንለዋለን ላ መሆን አለበት ካለ አንገቱ በሰይፍ ልቆርጠዋለን ምክንያቱም هذا انسان يحلل ما حرمه الله ومن حلل ما حرمه الله ሶስት ቀን እድል ይሰጠዋልና እንቢ ካለ ትገድለዋለህ ስለዚህ لا رجعه بعد ثلاثه طلقات الا ان تتزوج زوجا اخر ثم يطلقها بارادته واراده الزوج الثاني اوكي طيب ይሄን ለመቀየር ትችላላችሁ አሁን የፈለገውን عمل عالم استيعت لسطبت ይችላል لا طيب مثلا زواج بنت عمتك يا غوته لج لماغبات تشلاله الله بسوره الاحزاب قلت ارغون يتناغرو بسوره النساء نبياتين بسنت حديث بل نبياتين يا غوتاچو لج اغبوا عمر يا غوتو لج اغبا انيام يا غوتاچين لج يا غبان نو اهون عند متانا من هلال لمثال عالم نو لمثال علماش متونا يا اخي ايه زمدهنا አጎተ ልጅ አክስት ልጅ ማግባት እኮ ዶክተሮች እኮ ጥሩ አይደለም እነዛ ዲኤንኤን ወይም ደግሞ የዘሬ ፍሬዘር የሚባለው ከሩቅ ሲሆን ነው ጥሩ የሚመጣሉ ስለዚህ ለምን አንተውም ይሄ ነገር ብለ አላህ ሱብሃነ ወተዓላ ከ50 ሺህ አመት በፊት የደነገገው ህግ አንዱ ዓለም ነኝ የሚል መጣና ምን አለበት ዘመድ አዝማድ ማግባት ለምን አንከለክለው ይላል እሺ መፍታለው የለው ይበቃል አይበቃም لان النص ህግ ምን ይላል በቁርአን يعني بنات عماتك بنات خالاتك بنات خالك بنات كذا كلهم حلال نو سلا الله سبحانه وتعالى اذا ود قاعده ونملس استي ود قاعده ونملسنا من لالن لا اجتهاد منين اجتهاد بامرنيا ترت مارق استيت مسطت حقن مقير ወይም ደግሞ ማሻሻል በቃ ይሄ ነው ማሻሻል ማሻሻል ኤግዛክትሊ ማሻሻል ወይም ደግሞ አንድ ነገር መፍቴ ማረግ የሚባል ነገር በቁርአን ከጸደቀ በሐዲስ ከጸደቀ የፈለገውን ዓለም እዚህ ላይ እጁ አስከብቶ ለመጨማለቅ እንትን አያስፈልግም አይችልም ይሄ ምን ይላል ላ ኢጅቲሃደ ማዕነስ ነስ ያልገባው ሰው አለ ነስ ማለት በቁርአን የወረደው ህግና በሐዲስ የወረደው ህግ ማለት ነው። طيب አሁን ወደ قاعده ስድስተኛው መሰረት እንሂድ። ወንድሞችና እህቶች እነዚህ ህጎች አጥኗቸው ጻፏቸው። ያለፈው ሳምንት ዛሬ አልጠየቅኩም ለሚመጣው ሳምንት ግን የሁለቱም ሳምንት አርጌ 15 ጥያቄ አዘጋጃለሁ ኢንሻአላህ። የተፍሲርም ራሱ ባለፈው ሳምንት አልጠየቅኩም አሁን ግን የሁለቱም ሳምንት ጥያቄ ሰኞ እጠይቃለሁ እሺ ወደ ስድስተኛው መሰሶ እንሂድ يقول اليقين لا يزول بالشك والله هنت انا ما هونو حق نو እንዲያውም ላንቴ በጣም ጤና የሚሰጥህና እፎይታ የሚሰጥ ትልቅ حق نو ይሄ ነገር تمام ምንድነው የሚለው اليقين لا يزول بالشك እርግጠኛ የሆንከው ነገር በጥርጣሬ አይፈርስም የተረጋገጠበት ነገር በጥርጣሬ አይፈርስም እንዴት ለምሳሌ አንዱ ምን ይላል ውዱ አለኝ ወይስ የለኝም ዙር ለመስገድ ይፈልጋል አይደለ አሁን ውዱ አለኝ ወይም የለኝም ይላል የጥርጣሬ ነው አይደለም ደ ሸክ ይባላል እና እንጠይቀዋለን እኛ መጀመሪያ ከቤት ስትወጣ ውዱ አድርገህ ነው የወጣኸው ወይስ አለ ውዱ ነው የወጣኸው እንለዋለን ላ ከቤት ስትወጣማ ውዱ አድርገህ ነው የወጣኸው ይሄ እርግጠኛ ነው አይደለም አሁን ጥርጣሬ ያለው ምንድነው? ውዱኤ ፈርሰዋል አልፈረሰም የሚል ጥርጣሬ ቦታ አንሰጠው። ምክንያቱም የቂን እርግጠኛ የሆነው ውዱ እንዳደረገ ነው። ውዱኡን መፍረሱና አለመፍረሱ ግን ጥርጣሬ ነው። ጥርጣሬው በቃ በትነን ቀርፈን እንጥለዋለን። እርግጠኛው ነገር ነው የምንጠቀምበት። ኢዘን ምን እንለዋለን? ከቤት ስትወጣ ውዱ አደረክ? አው خلاص ውዱ ስታፈርስ ይታወቃል አይታወቀኝ? ግን ኒንጃ በቃ እንደዚህ ከተጠራጠረ አትጠራጠር። አስሉ ኦሪጅናሉ ቤዚኩ አንተ ውዱ አርገህ ነው የወጣውና እርግጠኛ ሆነው ውዱ ያፈረስክበት ምክንያት ካገኘ ልክ። ግን በጥርጣሬ ያኒ እርግጠኛ ሆነው ነገር አይፈርስም። ኮይስ طيب بسو انصار دمو والعكس صحيح بسو انصار دمو تككل نو انديت وضو አለኝ የለኝም ይላል። ከዛን ጠይቋለን ከቤት ስትወጣ ውዱ አርገህ ነው የወጣው ላል ረውዱ ማላደረኩም طيب ከየት ይንጠውዱ ከቤት ስትወጣ ውዱ ካላደረክ እንግዲህ አለኝ የለኝ የምትለው ከየት ይምጣ? ከሰማይ ልወርድልህ ትፈልጋለህ? ውዱ የለህም እንጂ። ምክንያቱም እርግጠኛ የሆነው መሰረት ያለው ውዱ አላደረክም። አሁን እንዴት ውዱ አለኝ የለኝም የምትለው? ስለዚህ አልአክስ ሰሂህ ማለት ምንድነው? ውዱ አላደረኩም ከቤት ስወጣ ሲል እርግጠኛው ምንድነው? ውዱ የለህም። አንደኛው ግን ውዱ አርገህ ነው የወጣሁ ግን እጥራጥራለሁ ላ እርግጠኛ ውዱ አለ። ብትጥራጥርም እምጥርጣ የመሸክ የሚበላው ነገር ወደ እንትን ጣለው እዚህ ላይ ቦታ ያለው። ስለዚህ ወደ መሰሰው እንመለስ። اليقين እርግጠኛ ሆንከው ይሆንኩበት ነገር لا يزول አይቀረፍም ወይም ደግሞ አይ يعني አንለቀውም يعني አይፈርስም በሸክ በጥርጣሬ የሚፈርስ ነገር የለም። ሌላ ምሳሌ ልስጣችሁ። እኔ አሁን ሙእሚን ነኝ ወይስ ካፍር ነኝ ትላለህ? እንደዚህ እኮ ያሰኛል አንዳንድ ጊዜ ስለ ኢማን በደንብ አርጎ ሲነግሩ እኔ አሁን አንዳንድ ጊዜ ተጠራጥራለሁ እንደዚህ አሁን ሙእሚን ነኝ ወይስ ምንድን ነኝ ትላለህ። ምን ላለን? هل انت يعني بمسره لا اله الا الله محمد رسول الله بلا امنهل او ثم امن يالله متو بمتو اسلام اكو ነኝ ምን አጠራጠረህ? አንተ የምትጠራጠርበት ነገር በሙሉ ቀርፈህ ጣለው። الاصل يعني መሰረቱ አንተ ሙእሚን ነህ። የመጠራጠር የሚባለው ነገር መሰረቱን አያፈርስም፣ እርግጠኛው ነገር የሆነውን አያፈርስም እንላለን። طيب ሌላ ምሳሌ አንተ متأكد ان فلان اعطاك مال عند سو 10000 ወይም 5000 ብር አማና ብሎ እንደሰጠህ 100% ታረጋግጣለህ። ከኔ ጋርላችሁ ለምሳሌ ከ10 አመት በፊት ነው ከ15 አመት በፊት ነው 5000 ሪያል ወይም ዶላር ይህ አማና ነው ካንተ አስቀምጥልኝ ብሎ እንደሰጠህ ምንም ጥርጣሬ የለህም። ላኪን شك ያድርሃል هل اعطيته ام لا لم اعطيه ያንገንዘቡ መለስኩለት አልመለስኩለትም ግን አላቀም እጥራጥራለሁ ትላለህ። ይህ ጥርጣሬ ቦታ የለው። ምክንያቱም አስሉ መሰረቱ እንደ ተረከብክ ታምናለህ፣ እንደ መለስከው ግን በጥርጣሬ ስላለህ አንተ 5000 ብር ካንተ ጋር ያለው ለባለቤቱ እንድትመልሰው። طيب እኮ ፈራለሁ አሰጥቼው እንዳልሆን እኮ ማስረጃ አምጣልኝ እርግጠኛ ነገር አምጣልኝ እንደሰጠው እንጂ ስለዚህ እንደሰጠው እርግጠኛ አይደለም እንደወሰድክ ግን እርግጠኛ ነህ። እኛ በእርግጠኛ ነገር ነው ምንፈርደውና 5000 ብር መልስለት እንለዋለን። لان اليقين لا يزول ولا يفسد بالشك ተጠራጥሬ ያለሁ ብለህ 5000 ብሩ ልትከደው አትችልም። ግልጽ ነው ወንድሞች? እሺ ሶስተኛ ሌላ ምሳሌ ልስጣችሁ። هناك قاعده ሌላ ይሄን መሳይ ከዚህ ጋር የሚሄድ ሌላ መሰሰው አለ። حد مش شك من باب الاحتياط የሚባል አለ። سبحان الله ደሞ በጣም ቆንጆ ነው። ጥርጣሬ يعني لسلام بله ترت أري ما فرست قرونه علو. وهذه قالها النبي صلى الله عليه وسلم. يعني لم سلي أنت تتأرت أرله يهنو يهنو بله تتأرت أرله هذا لم أنت بتأمن تنكف لك يعني نس على موت أثنا فويتات أمنا لبرك لما رك لما جنت كفلك يا يمت ترت رونا جرتو يمت ترت رونا جر أرج إلى له من قالوا النبي صلى الله عليه وسلم إن للا مسسونه من قالوا دع ما يريبك إلى ما لا يريبك يمت ترت روبت يمت ترت ربت نجر تته أرجت أن يهون كون نجر أرج قالوا النبي صلى هذه تستعمل هذه القاعدة حينما تريد النجاة نجاة كليا بدن بارقه كالله نسأل انتنو كزنبنا كونجل نسأل موت أتكفل لك متو بمتو تبت عري للو نسأل موت أتكفل لك ين مسسو تتكم البد دع ما يريبك إلى ما لا يريبك يمت تارت ربت نجر تته ارقت أن يهون كون نجر تكتل إلى مثال مثال الاستاتشو فلان أعطيه الزكاة أم لا أعطيه الزكاة؟ قلت أنت رم السالين وهي نجار. إن هي زكاة عند الشبر اللي هي زكاة نشيتشي. عند سوى اللي بتأمن ماك أوسو يعني زمادي نوين قد الدنيا نون دزي. لكن هي زكاة يمي جبابة النا إما يجباب مهونو على كم؟ جبابة شو عندوش؟ يسويه؟ أنت يمي هالجنز بالله يلوم على كم؟ زكاة يقبوال أي قبوم ألاكم يمن يبارال واندموش ترد عري نبياتش منالو يمت ترات تربت نقر تته يمت ترات تربت نقر أرق أدلم يالو الشي هنا لو ما أعطيته لك اختيارات كثيرة أهن للسبت ستو يا شيبر بزو سوى تشالو للست يبتشلونا يه يمت ترات تروسو تته ارقت ان يهون كون سودها شيبرو لسو تسطال زي لا تزقى زي نجا وطح معناتنو من نجا يوطح مندنو نبياتنا يقول دع ما يريبك الى ما لا يريبك يعني يمت تراتربت تته ارقت ان يهون كون نجر ارق زي دمو اني ي عبدو يميبالو سو اني اقوالو غن فقير نو فقير ادلم زكاة يقبوال يقبهم على كميني قن ترتاري هاللين ده مهونون أكالو قن زكاة اسكمي قبابتنا دهنتو والله من لارك ليه تناك راسبالو خلاص يا أخي ين ترتاري تاونا ليلا باب بزو بروش عالو يتكفتو بتقام يمي الله سنة يمي بلا يليلا تشوسو وشالو لن سستاتشونا إرف خلاص يم تراتربتنا قر برو الزكته ترد عليه لو بركفته للنسوسد طرم السالة هذا اللي الشي ليه لام السالة استعجو لاند كروزر قزيشي وداد ديسابال لكونا لما السالة متو سمانيا شي ريال كقزهوت وداد ديسابال لكي سوست متو شي برنو ريال نو مشتهو والكونا اهون لقزافة اللي قالو كني قاعدة ملكته لاند كروزر تويوتا مالتنو بمتو سمانيا شي ريال قزيتشي وداد دي سابا باس قباو بسوست متو شي نو يمشتهو الانو سنت ترفع لي متو حيا شي ريال ترفع لي لكن الانو نقدي ترد عرو متاهن قالوا فيها ضريبة بزو قرأت نو ميكفلو تالو عرق بزو كرت ككفل ما ترفي الزاهد تلاله هم حالي قانج يجمع ملاج نوينا غيرلاج عنيان تلاله لينا دمو حسابي متأبهال دمو بزو يا إتوبيا هزبكو بعد سابالو اي دفروتو بكو يا لاند كروزر ياسفرو يفرالو مكنياتو بتعام ودسلو هوني ولتنيا دمو سبير بارتان ناغنيم سبير بارتو بتعام تنو ودنو منامن دمو يهن لاند كروزر ارغيس هيد دمو عيني يود كبينيال لاند كروزر ارغي سهيد دمو النزا والتادروشنا جنرالوش يالو سيايون انين قدلو يوستو بينيال يهولو تترعي مدال هرلم نبيات شمنالو دع ما يريبك إلى ما لا يريبه يم تترى تربت تته يم ما تترى تربت نجر أتركاله مدهاني تهذا اللي موانده موشي بتان تلك مدهاني تنجو والله إذن ثم تقول بس ناس فلان كن قاليكو لاند كروزر أسقبتوكو أترفوالكو طيب السوء أترف سوكو ياك آل دمو قد يلوم بكسر بكسر مليونير نو أنت قن جنزبو هلو رقف فارغة عن لاند كروزر أسقبتو بارو بتكارس بتكسرس يهنا قرد ترسل الله من تارق الله يلاند كروزر يمي بالو حساب سرز دلز أرغة كشنكلاته بكانت أموتاتنو ياخني تنش تيوتا أسقبانا أرفت كامتالة مدهاني تنو دع ما يريبك إلى ما لا يريبك يمت الترات أربت تته يمت الترات أربت أرك ده سايل مون دموش والله ده سيلن يار إني قاعدة نزي قاعدة وشنا هجوشنا دموش مسرطوش ماتنات والله إني إني إنجوينا مارغو ممكن أتم بهيوتي بزوي تقمون يعني فكه قاعدة وش تمام إشي أهون ولا سبعة تانية هذا لا أهون عند درو تياكت أي كلو لما تأسام تعلم زارينو ريفايز من نادر قاتشو ممكن أتم بتأم تنكرات مرتناشو زاري إني أهون سج أرس أمست قاعدة نو من مارو بيجي كدامي أمست مسسونا من مارو سلزي أهون سج أرس إني أمستم ريفايز نادر قاتشو ألان غوبز هونو تماري وش تنستو إيجلس ألو ماتنو إشي القاعدة السابعة سبعة تنياو مسسو غري أرا تنيا بلن جمرنال أرا تامس سدس سبعة تيه أرا تنيانو طيب يقول القاعدة لا ينسب للساكت قول لا ينسب للساكت قول يه يك آدي وچنا يفراج وچنا يبال نقر وچنا يبال انتن تلك يسلمنا مسسو عندو ዝሚያሌ አንናገር ብሎ ዝሚያሌ አንድ ነገር እንትን እንደ ተናገረ አርገ አንድ ነገር አታጠጋለትም لا ينسب للساكت قول عند سو ዝሚያሌ ለምሳሌ يعني اذا سكت الشخص قال ولم يرضى ان يتكلم عند سو ተናገር አሉትና አንናገር ብሎ ዝሚያሌ لا تخمن እንደዚህ ማለት እኮ ነው ቢናገር እኮ እንደዚህ ይል ነበርኮ እኔ እኮ ሰምቼው ነበር አንድ ቀን ሐሳብህ ነው ማለት በሸርዓችን ክልክል ነው وتقول سكوته يعني هذا يعني ዝም ማለት እኮ ይህ ነው ይህ ማለት እኮ ነው ይህ ማለት ነው ብለ ዝም ብለ በቃ ትጨድራለህ አንተ لا ما يسمع هذا الشيء ዝም ማለት ዝምታው እንደዚህ ነው የሚወስደው لا ينسب اليه شيء يعني ان دزي مالته نو بله عند نجر ان نطقالتم ابدا وتقول سكوته نعم حتى ينطق بخير او شر مطفوهن طرو كملاسو بقالات اسكمي وطا درس زم ياله سو يه مالته نو بلن عند عند قالات اسو يالالو نجر لنا لا يعني نطقم بت انشلم وهذه قاعده تنجيك من فتن كبزو فتنة تدنها اللي تشي قاعدة ووساوس ومشاكل مع الناس كسو متألات كسو انتنو كشرعو كمنقستو كسو كزمد أزماد كقواد دنيا كمان نيوم سو اندا تتألا يمتكلكل تلك مسوصوني تشي نقر من دنج لا ينسبو للساكت قول زم لا لسو اندزيه بلوال ويم اندزيه مالتونو بله راسه قالتك انا بابره اندزيه كو بلوال ويم بيلم اندزيه مالته كو نو لمالت ايتشالو بقلبي يالو مانم سو ياقم بقلبو يالو بقالات تترجمو سيوطا ازا غزي نو يغلي اندزيه بلوال بلن شره وخيره يمن فردو ازا غزي نو تملكتو انغدي اهون بالنا ميست يتالالو سويو አስራዘጠኝ ሺህ ቃላት ይወረውራል እንደዚህ ነሽ እንደዚህ ነሽ እንደዚህ ያደረክሽ እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ ይለፈልፋል በቃ ብዙ ተናገረ ሴቷ ዝም ማለች ዝም እንደሚገድል ታቃላችሁ ወንድሞች እንደሚገድል ማለት ያሞታል ማለት ሳይሆን ዝም ካለችኮ ነፋችሁኮ በቃ በእንትሩ يعني خلاص چنقلاطو اسچنقچو بقى اند تناغر يفلقال السو السوا جن زم كبروان طبقا زم عليك سلازي السو من يهونال لفندا تنش نو ميقراو تلك مساريا نو زم انا زم سلالچ السو من يارغال اره يي مالتوا كونو እንደዚህ እኮ ነው ማለትዋ ይሄኮ በአፏ አልተናገረችም እንጂ ይሄኮ ነው ማለትዋ ብሎ ዝም ብሎ ይለፈልፋል እሱ አላለችም ዝም ማለች ተሳደበ ወቀሰ አፈዘ ወላ ምን አለ የፈለገውን ይበል ዝም ማለትዋ እሷ ላ እንደዚህ ማለትዋ ነው ብለን ልንከሳት አንችልም hatta ተተከለም እና በባልና ሚስት ይከሰታል በአባትና በእናት ይከሰታል በጓደኞች ይከሰታል እና ዝም ያለ ሰው ተናግሯል ብለን አንድ ነገር ልናጠጋለት አንችልም እሺ የመጨረሻውና ስምንተኛው قاعده እናልበው ሚገርማቹ يقول ما حرم اخذه حرم عطاؤه الى ما حرم اخذه حرم اعطاؤه انت لتوسدو لتغزاو لويم دمو لانت لتوسدو حرام يهونه لسو لمستتم حرام نواله مثال ذلك ربا حرام نو اني 100 شي بر باسقمط كزي ك 100 شي بر 5 شي بر ربا بلو بيسطوني موسد يلبني طيب وسجي لمسكين كسطهوس لا ما ناله عند قال كقران امطولني عند قال كحديث امطولني يريبا غداي وسده لمسكين ويم لترجيا مسريا ويم لمسكين مسريا ويم منامن دزي يميل عند قران امطوستي ونتينو عند سو لي امط ايتشلم حتى النزع علماءوچو يعني كبانكو وسده يهودوچنا كريستيانوچ اندايتتقموبت كانتنو كبانكو وسده لترو سرا وين بغو ادرغه تارغو يميلو انتيت مسرجا يلاچو طرت نو ماشاشال نو ينسو استيايت نو اشي طيب اذا ربا وسده لمسكين مسطت لا والذين قالوا ممكن تعطيه ممكن ان ازاي هودوش كم يوسدوت لفقير مسطت يشالال يالو قالوا اذا لا نخبره قالوا لما نسطو ان نغرو مالو يولاچو تككل عالم هونن سرقن لبنت مهونن بزي هاستاوقال وسده لمسكين سطو كن يريبا نو اتبلو امل بلو لا لازم بلا سطونا لسو حلال يهونال كيتا متاچو اي نغر سلازي يريبا وسده لمسكين بتسطوا قالوا انذات سطوا يالوت يعني مسطت يفقد عليه يالوت اتنغرو قالوا فاذا اخبرته لمن دون ما ننغرو كنغركو لسوم حرام هونوال دي كنغركوت يعني ربا ومبلات حرام هونال او كدي ايه نغر طرت نو دي اجتهاد نو وهذا اجتهاد من بعض العلماء انا شخصيا ونتينو اني كشيخوچاچين يستمارون شيخوچ بمولو ياستمارون ريبا عندي تبرم انداتوست لفاقر بتسطو لمن بتادرغوم كوسد ريبا وسدوال تبلو يصاف بحال لفاقر كسطه اجر يلهوم بلو يصاف بحال بهولتوم كساره نو سلازي مندنو منلو يعني لا نقبل الربا تقبلن ود فاقر لمسطت يتشالال يالوت دومو يعني اتنغروالو سلازي لتوسدو حرام يهونه لتسطوم حرام نو يميلو مسسو يه عند مثالي نو تگبابان وندموچ لمثال ليلا مثال نستاچو فيديو الله يا فيديو ماشين الله سكس فيلم تايبت الله فيلم تايبت الله مطفو نغر تايبت الله اندزي بقى كالتگا 5 عمت هونوال اهون توبا بلهال ከሁሉም ተውባ ብለህ خلاص ቪዲዮ አላወጣውም ግን ከመሰብረውና እንትን ዝም ብዬ ከመጠው ለእገሌ ለምን አልሰጠውም ብለህ ለእገሌ ተሰጠው አለ እገሌ ደሞ ታቋለህ እንዳንተ ጠባይ እንዳለው ስለዚህ እሱ ደግሞ ቪዲዮው ወስዶ የሰክስ ፊልም የመጥፎ ፊልምና የመጥፎ ነገር ሊጠቀምበት ነው ስለዚህ መስጠቱ حرام ነው አንተ መውሰዱ حرام እንደሆነ መስጠቱ ራሱ حرام ነው ከሰጠውና እሱ አንተም ታደርገው የነበረው መጥፎ ነገር ካደረገው አንተ مشارك ከሱ ጋር አብረህ ወንጀል ትጠጣለህ ማለት ነው طيب ስለዚህ አንድ ሰው መጥፎ ነገር አንተ ለመውሰድ የማትችልበት ነገር የማትችለው ነገር ለሰው መስጠት አይፈቀድም ምን ላርገው ስበረው እንዴ 7000 ሪያል የገዛሁት ቪዲዮ ልስበረው ጠይ ምን ታርገዋለህ ልትሸጠው ከሸጥከው ደግሞ ማን እንደሚወስደው አታቀም ሽጠህ ገንዘብ ተቀበለ ያ የወሰደው ደግሞ የባሰ ቢጠቀምበት ስለዚህ ምንድነው አርፈህ ልትተኛ ትፈልጋለህ ስበረውና ለጥ ብለህ ተኛ በቃ እና እንደዚህ ነው اذا ودم سسو بنملس من الهلال ما حرم اخذه انت لتتكمبت بلا يمتوسدو نجر حرام يهونو نجر يعني لسو اتست لمثال خمر متت متت تسطحلش عند تريجنا ارال تطام بلا بغونه يالو سو بتسطو اني بخمر التطام معلش كتر قولين بلا يعني برشقو لزال لنتلو بتسطو حرام الوطهم حرام الوطهم እና ተክላላ አንተ ለተከምበት حرام የሆነው ነገር ለሰው ለመስጠትም حرام ነው ይላል አሁን እነዚህ አምስት ለዛሬ እንትኑ ሪቫይዝ እናድርግና ጥሩ አርጋችሁ ተረድታችሁ ትንተና ከኔ ጋር ከተነተናችሁ አሁን እንቀጥላለን 8ኛም 9ኛም 10ኛም እናመጣለን ላኪን እስካሁን ድረስ ያልኩት ያልገባችሁና ለመጠቀም የማትችሉት ከሆነ ግን በዚህ አምስት እናርፋለን ዛሬ ስለዚህ አሁን ለናንተ ማክ ሰጠና አንደኛው መሰሶ ብላችሁ ትጀምራላችሁ ያኔ የዛሬ ማለት ነው የዛሬ ምንድን ነበርች በምንድን ጀመርነው የጀመርነው الاصل الاباحه العادات كلها مباح نعم الا ما حرمه الله والعبادات كلها ممنوعه الا ما شرعه الله ምሳሌ ሰጥ ብዙ ምሳሌ ሰጠሁት በዚህ ተናገሩ እጃችሁን አውጡ ኢንሻአላህ ከዛ ቀጥሎ ወደ አምስተኛው ቃይዳ እንሄዳለን ምን ይላል እጅቲሃድ አይጠቅምም ማሻሻል ጥረት አድርገህ እጅ ማስገባት በዛ በቁርአንና በሐዲስ የወረደው ህግ የፈለገውን ዓለም ሙፍቲ ቢሆን እጅ አስገብቶ ይሄን ማሻሻልን ለማለት አይችልም ስድስተኛው መሰሶ ምን ይላል ነበር اليقين لا يزول بالشك ወይም ደግሞ دع ما يريبك الى ما الى ما لا يريبك متطرطر بتته ودما تتطرطر بت هيد يلال اشي سبعተኛው من ነበር لا ينسب للساكت قول عند سو زم ካለ ተናግሯል ወይም እንደዚህ ማለት ነው ምናምን ምናምን ለማለት አይቻለም ስምንተኛው من ነበር ما حرم اخذه حرم اعطاه አንተ ለመጠቀምበት حرام የሆነው ለመውሰድ حرام የሆነበት ነገር ለሰው አትስጥ አይሰጥም እነዚህ አምስት ናቸው አሁን ማይክ ፍሪ ይልበልና እስቲ ትንሽ እንትን በሉ ምረጥ አንተ ከአምስቱ አንድ ምረጥና ያኒ ኮሜንት ስጥበት እሺ ጭማሪ ስጥበት ኢንሻአላህ ያላ ወንድሞች ማይክ ፍሪ السلام عليكم السلام عليكم يسمال بنت درسه ياو يا مجمرياون امو تناغروالچ اني ودا امستنياو لجمرنا اهون لمثاليه بالقران وبالحديث مرجا كللا علماءوچ راساچون تگل ادرگو يهي هونال مالت عند اوكي عند بيچاشي مالت ايچلوم لمثاليه صلات بمنسجدبك گزي اهون يفجر صلات ሁለትና ታይ ሁለት ከመሆን ኢባዳችን በዛ እንዲል ተብሎ ሶስት አራት እናርገው ማለት አይቻልም በኢባዳ ደረጃ ማለት ነው ሌላው ደግሞ መጣጥ አላህ ስብሃነ ወተዓላ ሐራም ነው ብሎ በቁርአን ከተናገረ በኋላ አይ ትንሽ ከሆነ ምንም ችግር አያመጣውም ብለው ዑለማዎች የራሳቸውን ጥረት አድርገው ሊናገሩ አይችሉም እንደዚሁም ሪባ ማለት ነው ሪባ በተለያየ ሀገር አሁን በውጭ ዓለም ያለው በኑሮም ከበድ ያለ ነገር ስለሆነ ለእንደዛ በእንደዛ አይነቱ ሀገር ሊጠቀሙበት ይችላሉ ብለው ጥራት አድርገው ሊናገሩ አይችሉም። እንደዛ ነው መሳሰለ ማለት ነው። ሌላ ምሳሌ? አዎ ሌላ ምሳሌዎች ከራሴ ነው እንደ ኡስታዝ ማመጣው። ከራሴ ሌላ ምሳሌ ውስጥ ለምሳሌ ልሳብበት አይሄ ከሆነ አሰላሙ አለይኩም። ኑርጀና ምን ማለቴ ነው ግዴታ አይደለም እኔ ያመጣኋቸው ምሳሌዎች ብቻ መጥቀስ ግዴታም አይደለም ሌላ ምሳሌ ማምጣት ግን يعني አርስቱ ወይም ህጉ ከገባሽ ያንቺ ምሳሌዎች ማምጣቱ በጣም ይመረጣል ደስ ይላል ግን እኔ የሰጠኋቸው ምሳሌዎች ብታመጪም በዛ በተቋርጭ ምን ማለለም ግን አንድ ሰው እኮ እንትሩ ቶፒኩ በጣም ገብቶታል የሚባለው የራሱ ትንተና ሲያመጣ ለምሳሌ ለምሳሌ ለምሳሌ ያለ እንትስል በጣም ደስ ይላል ማለት ነው ያኒ ክፍት ነው መስረ እንትኑ ምሳሌዎቹ በእኔ ብቻ አትቆጠቡ ማለት ነው እሺ ማይክሮፎን السلام عليكم ورحمة الله وبركاته بنت إدراسات استيرو ميكس لاي سلانة برن ما استكاكا دين لما عبا قادرنا وعرفو بلين اوكي انين اما مرد او عند ذريي سباكتين يوم نو لا ينسبو للساكت قول ميلون نو يهي انجدي ببزات ባለንበት አዱኛ ላይ በጣም የሚደረግበትና በጣም የምንጠቀምበት ለሆነ ነው የመረጥኩት። ይሄ ምን ማለት ነው? አንድ ሰው ለአንድ ነገር ባለው ጭቅጭቅ ባለው ንትርክ ምንም አይነት መልስ ሳይሰጥ የው እዩአት እንግዲህ እንደዚህ ለማለት እኮ ስለማትፈልግ ነው እንደዚህ ማለቱን እኮ እሷ አምናበት ነው ምናምን የሚለውን የኛ ጀጅመንት ስንሰጥበት ይሄ ትክክል ዓለም ሆኖን የሚያስረዳን ነው እና ምን ይላሉ አሜሪካንም ብዙም እንጠቀምበት ነው don't put words in my mouth የሚል ነገር አላቸው። ይሄ እኔ ቀጥታ ለማለት የምፈልገው እናንተ አይደላችሁም ይሄንን ቃላቶች የምትጨምሩልኝ ከኔው ስሙት ነው። even የተናገርነው ንግግር እንኳን አንድ ሰው በትክክል ሰውየው ማለት ለፈለገው ነገር ካልተረዳን እንኳን ደግመን ተመጠየቅ ሌላ ይሄንን እኮ ለማለት ነው ብለን የራሳችንንም እንኳን ትርጓሜ መስጠት ትክክል አይደለም። ምክንያቱም ያንን ሰው በትክክል መረዳት የኛ ፋንታ ነው እና ያንኔ ነው መግባባት የሚመጣው እንጂ ያንን እኛ እንደመሰለን የምንተረጉመው ከሆነ የኛ አቅልና የራስ የሰውየው አቅልም አንድ አይነት ስላልሆነ የምናይበትም ነገሮችን የምናይበት መንገድ አንድ አይነት ስላልሆነ ትርጓሜው በትክክል ላይፈታ ይችላል እና ይሄንን እኔ በጣም ወላሂ በጣም ይወደድኩት እና የዲናችን ነገር ዛሬ ወስተና ሀገሮች የሚጠቀሙበት ነገር ሁሉ ቀደም ብለን ዲናችንን እኛ አውቀን በኖረ እንዴት ነው ብናቅ ኖሮ ዛሬ አዲስ ነገር ሆኖብን ሁሉ ነገር ወስተኖች እንዳመጡት ባላየን ነበር። አልহামዱሊላሂ ረብል ዓለሚን አላ ምን ብነው اسلام ላደረገን አላህ ይሄው ና ይሄን በዚሁ አካትቼ ያበቃዋለሁ። ግዲያችሁን ላለማሻመት በዚሁ አበቃለሁ። ማይክ ፍሪ ገዛኩም ማለት ነው። نعم بارك الله فيك امه الله ይህ ጥቅስ والله እንዴት እንደመረጠችው አላቀም የመረጠችበት ምክንያት እኔ አቃለሁ 24 hours ከኛ ጋር ያለ ነው። ይህ በጣም አደገኛ የሆነ ነገር ነው ወንድሞች። ጓደኛህ ለምሳሌ እኔ በቃ ዝምታ ሲያበዛ አንተ አንተ ሹህ ያለችው don't put words in my mouth ምናምን አለች ሰው አይደለም ራስህ አንተ በመላሴ ላይ ቃላት አታስገባ። እኔ በመላሴ ቃላት የለም አንተ ራስህ ይሆናል ብለህ ዝም ብለህ ቃላት አታስገባና ያልተናገርኩት ትናገራለህ። ይሄ ነገር በጣም ወንጀል ነው ደሞ ብዙ እንትን ያመጣል። እኔ ልንገራችሁ የኡሳማ ኢብኑ ዘይድ ታሪክ ሁላችሁም ታውቃላችሁ። በጦርነት አንዱ ከነዛ ሙሽሪኮች መጣና ኡሳማ ሊገለው ብለው ሲሄድ قال اشهد ان لا اله الا الله واشهد ان محمد رسول الله عليه ሰውየው አሁን እንግዲህ ይሄ ከልቡ ይበላት ከመላሱ ይበላት ማን ነው የሚያቆው ወንድሞች? አላህ ብቻ ነው የሚያቆው። ኡሳማ ግን መጥፎና ያልተስተካከለ ስህተት የሆነው አስተያየትና እንትን መጣበትና ገደለው። እንዴት لا اله الا الله محمد رسول الله ያለ ገደለው? ምን አለ ገመተ እንግዲህ ኡሳማ قياس درجه قمته براسو عند حسب مسرته من دنو لا اله الا الله يا لك كسيف ديدنو علي ما نسوق يا اسامه انت الله نتاك الله سويه اشهد ان لا اله الا الله ان محمد رسول الله بلوال ይህ ቃል ብቻ ደሙና ስጋውና ገንዘቡ حرام ይሆናል ልትቀርበው እና ነገሩ ወደ ነቢያችን ደረሰ ነቢያችን ሰለላም በርበሬ መሰሉ በቃ በጣም ተቆጡ فقال يا اسامه كيف بك بلا اله الا الله يوم القيامه ነገ አንተና እሱ الله ዘንድ ከቆማችሁ በኋላ لا اله الا الله محمد رسول الله متلو قال መጣ በትከስ ጌታዬ ይህ ሰውየው لا اله الا الله محمد رسول الله ይያለ ኡሰማ ገደለው መልስ ፈልጋለሁ ብላ ከጠየቀች ምን ታረጋለህ አሉት ኡሰማ ምን አለ ያ رسول الله እሱኮ لا اله الا الله محمد رسول الله ያለውኮ ከሰይፉ ለመዳን ፈልጎ ነው ይደሞ ዚያዳ ያበሽቃል ከመጀመር ከድርጊቱ የበለጠ የሚያበሽቀው ደሞ ይሄ ነገር ነው ነቢያችን ምን አሉ هل شققت قلبه ورأيت ልቡ ቀደህ አይተሃል ልቡ ቀደህ ብታይኖሮ እና ምን ማለቱ ነው ከሰይፍ ሊድን ነው ወይስ ኡነቱ ነው ልታውቀው የምትችል ከሆነ ለምን ከፍተህ አታየውም አትችልም ስለዚህ በልቡ ምን እንዳለኮ አላህ ብቻ ነው የሚያውቀው አላህ የሚያውቀው አንተ አወቅክ ማለት ነው አሉት ነቢያችን ፈዘዘ والله ደነዘዘ ምን አለ ተመነይቱ አላ አኩነ አስለምቱ قبل هذا الحادث اسكون درس مشرك هون يبقوينا زاري اسلم بهون دس يلج نبر عليه مكنياتهم تلك ستسله ساسات ما اترو ان عند سو على الناغرم كاله ويم زم كاله ويم لا او نعم كاله بتناغرو نو متوسدو انجي ليلا ترغمنا ليلا فكابلري امطته دردره يهنو مالتو بتام يتكلكله نو በየቀኑ ምትርካችን እዚ ላይ እንትን ሊሆን ይችላል አንድ ነበረች በመጽዋ ከተማ እዛ አስተምር ነበር ኔ እና አንዲት ሴት ነበረች ጎረቤታችን ነች አሁን ሁሉ ሰው ነው የሚያቃት ምስኪን በሽታ ነው ይሄ ነገር እንደዚህ በቃ አንተ የሄድክ እሷ ስትመጣ እንደዚህ ዝም ብለህ አለ አይደለም ሰው ሲያልፍ ታይዋለ ትንሽ እኮ ነው እንደዚህ ካየሃት خلاص ኮርት ነው የምትከፍተው ለምን ነው ያየኸኝ ምን አይተህ ነው ባቴ ነው ጭንቅላቴ ነው እግሬ ነው ለምንድን ነው እንደዚህ ያደረከው ወደ ቤቴ ትመጣለህ ከሚስት ጋር ትናገራለች ምንድን ነው እንደዚህ ሐባ ቁባ ታረጋዋለች ምን ማለት ነው ሐባ ቁባ في ناس يعملون الحبة قبة ሐባ ማለት አንዲት ስንዴ ነች ወይም አንዲት ብርቱካን ልትሆን ትችላለች አይደለም አንዲት ሐባ يسوها قبة የመስጊድ قبة አይታቸዋል እንደሱ አርጎ የሚወስዱት ነገር አለ ስለዚህ ምንድን ነው لا ينسب للساكت قول بزين نسقوا ان شاء الله طرونا يمرطتشو مايك فري وندموش مكرياتهم مطفو نجس نجر اوطته አኔ አልፈልገውም ለሌላ ሰው መስጠት ማለት እና እንደዚህ በሪባ ብቻ ሳይሆን ብዙ ምሳሌዎች በመቶ የሚቀጠሩ ምሳሌዎች ልታመጡት ይችላልላችሁ ናም والله በብዙ ነገር አንተ ለምሳሌ ችግር ያለበት ነገር ይያገው ይያወክ ይመክሩት ብለህ ላንድ ሰው ተሰጠዋል እንዴት ይመክሩታል አንተ ፈርተህ አይደለም ከዛ ያሸሸው طيب ለምን አንተ ለሌላ ሰው እንትን በስቃይ ታስገባለህ እና እንደዚህ መሳሰሉ ናቸው ዙበር يناغرنا هلت مسسوش نشمر على إن شاء الله ما يكفري السلام عليكم ورحمة الله وبركاته يا جماعة الخير بنسأل الرسول إن شاء الله السلام عليكم ورحمة الله وبركاته بارك الله فيك يا أستاذ لما نقرأ فلقك سلا الشك إن شاء الله الشك برقيت أن يكون كبات النقر بترتاري أفرسن ለምሳሌ 13 ነው ወይም 4 ነው ሰገድኩት ያለም ተራተር ከሆነ 4 ሰገድ እንለዋለን ወይም ደግሞ ኢሻን 5 ነው ሰገድኩት ወይስ 4 ነው ካለ 4 ነው እንለዋለን ምክንያቱም ከድንበር ማለፍ የለብንም ሌላው ሶታ ውዱ አድርጋለሁ ውዱ አላደረኩም ይያለም ይሸክክ ሆነ እንጠይቀዋለን ስትወጣ ውዱ አድርጋለሁ እንለዋለን አው ውዱ አድርጋለሁ ካለ ያው በዛው ድርገት እንለዋለን አይ ውዱ አላረኩም ካለ ደግሞ ከመጀመሪያው ውዱ ስለሌለ ያው ውዱ የለህም መልሰ ውዱ አድርግ እንለዋለን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ ማክሪ ያስተር ይመስለኛል አልহামዱሊላህ ግን አጥኖት በጣም አጥኖት በየቀኑ ህይወታችን ስለምንጠቀምበት ችላ ተበሉት قواعد ፍቅህያ በጣም አስፈላጊ ናቸው ወላለው ኢንሻአላህ አሁን ትንሽቲ ሁለትንጨምርና ወይም አንድንጨምር ወይም ሁለትንጨምር እሺ ምን ይላል በጣም አደገኛ ሆነው ቃይላ ተመልከቱ እንግዲህ الرضا بالشيء رضا بما يتولد منه الى العلماء عند نجر مودده عند نجر مودده كسو يمولدو نجر اند وددكو نو ميتحسبو الرضا بالشيء هو رضا بما يتولد منه شيء تغبابان قالو رضا مالت عند نجر كوددكو መጥፎ ቢሆንም ማለት ነው በጣም حرام ይያለ ከወደድከው ከዛ የሚወጣውና ከዛ የሚወለደው ነገር አውቶማቲካሊ እንደወደድከው ነው የሚታሰበው ምሳሌ ልስጣችሁ جاء رئيس فاسد عندي አገር መሪ ወይም ጠቅላይ ሚኒስተር ወይም ደግሞ አለቃ ወይም ጀነራል ወይም مثلا እንትኑ ከንቲባ የከተማው ከንቲባ ወይም ደግሞ አሚር ወይም ደዚ በጣም መጥፎ ነው ፋሲድ ሆነው ሙጅሪም ሆነው መጣ ደስ አለህ አንተ እንደዚ መሆን አለበት እንጂ ብለህ ደስ ይልሃል ምክንያቱም ከጭንቅላት ጋር ሄዳል ሰውየው ከራሻ ነው የተመረቀው የኮሙኒስት ፓርቲንትን አንብበዋል ሁለተኛ ነገር ሁለተኛ ሶስተኛ አራተኛ በቃ አንተ ተቀበልከውና ደስ አለህ اذا انت راض نعم بما يفعله كله وانت مشارك معه السو بميادرغو تقلال لا مطفوم طرم لك اندسو وانجل يصاف بهال مكنياتهم انت راضي راضي له ولذلك السو بميادرغو نجر دمو اند دستهنيا نو ميوسدو مثال مع هذه نذكر حديث حديث ليله حديث يهن يمدغف نجر حديث لتكسلاچو يقول النبي صلى الله عليه وسلم اذا راى منكم منكرا فليغيره بيده عند سو كنانته مطفو نجر كايه باجو لمقير كفلغ باجو يقيرو فمن لم يستطع فبلسانه باج ما يتشال كونه بملاسه مقير مو مكر عليه طيب باج يالتشالكم بملاسه يالتشالكم فبقلبه بلب مطلات علبت وذلك اضعف الايمان انديوم بلب مطلات በጣም ደካማ ኢማን ነው ስለዚህ ይሄም ራሱ እንዳይቀር በልብህ መጥናት አለበት ሰውየው ግን መጥፎ መሆኑን ያወቀ ወደደው ስለዚህ እሱ የሚያደርገው ነገር በሙሉ يعني ውጤቱ አንተ ራስህ ወደህዋል ደሞ አንድ ነገር የወደደ እንዳደረገው ነው የሚታሰበው አላህ Subhanahu Wa Ta'ala ምን ይላል በቁርአን لا يحب الله الجهر بالقول الا من ظلم ومن يلال الذين يحبون ان تشيع الفاحشه في المؤمنين يعني ان ذا بمؤمنوچو مطفو سرا مطفو قال انديبال يميودو كوناچو الذين يحبون ان تشيع الفاحشه في المؤمنين لمؤمنوچو لمثال عائشه زنا ادرغالش يميبال نجر انت باتلم ሲባል ከወደድክ እንዳልከው ነው የሚታሰበው ኦኬ ስለዚህ ያኔ እንደዚህ እና ለምሳሌ زوجت بنتك لواحد عديم الاخلاق وعديم الدين انت ልጅ ሴት ልጅ አለች 25 አመት 30 አመት ልጅ አለች አይደለም ላንድ ሰው ዲኑ ጥሩ አይደለም اخلاقه ጥሩ አይደለም ይያሉ ይያወክ ዳርካት ከዛ ሰውየው አጨማልካት ከዓቂዳ ወጣት ሰላት ተወች ዲን ተወች በቃ ምን ልበላችሁ ያሪ ሂፕ ሆነች خلاص በጣም መጥፎ ልጅ ሆነች ባልየውም በጣም ወደደችው እሱ ደሞ فاسق فاجر ነው ከሱ ጋር فاسق ሆነች ማን ነው የሚሸከመው ወንድሞች አንተ ራስህ አባት አባተ ራስህ ወደህ አይደለም የዳርካት እሷ ያደረገችው ጠቅላላ መጥፎ ነገር ልክ እንደሷ አንተ ትሸከመዋለህ الرضا بشيء رضا بما يتولد منه انت داركت አይደለም من تولد كسو مدفو سرا صلات توچ تمام تكشفه مهد جمرچ دين مساد دينن بدين ما شوف جمرچ كدين وطاچ سلازي انت رو متحسببت ليلى مسال لستاچو ارسل زوجته او بناته الى اوروبا عند سو بسعودي عربيا يقمطال السنة مستو سوسلي سيت لجوج حالوتنا بتام كونجو يونه نورو نو مينورو مستوم حجاب تارغالچ مولو حجاب سيتوچوم يعني لجوچوم بتام مولو حجاب يادرغالو جاليا هيدو قران يحفظالو ودليلا تمرت بيت هيدو حديث يحفظالو صلاه اسلفوا ياقوم በጣም በጣም ቆንጆ መልካቸው ቆንጆ ድርጊታቸው ቆንጆ ጠባያቸው ቆንጆ ዲናቸው ነው ሶስቱ ሴት ልጆች ከሚስቱ ጋር ተማም ሰውየው እነዚህ ሆላንዳ አድርሶ እዛ አስቀምጦ እሱ ወደ ሳውዲ አረቢያ ተመለሰና 5-6 አመት ሰርቼ እመጣለሁ አለና እዛ ተዋቸው መጣ ምን ይሆናል ወንድሞች በካዕባ አይደለ በካዕባ ስራ አይደለ ቤተዋቸው እዛ ሆላንዳ ላይ ጣላቸውና ባንድ አመት ተቀየሩ ሚስቱ ራስዋ ጓደኛ ያዘች ሶስቱ የሴት ልጆቹ ራሳቸው አንዷ ሲጃራ ማጤስ ጀመረች አንዷ ዲስኮ ነው የምታድረው ሶስተኛዋ ደግሞ ሁሉን ትመክራለች ትንሽ የተሻለች ነችና ግን ግዜ ሲረዝምባት አባት የሌለው ቤት ስላለ የሚቀጣ ሰው ስለሌለ እሷም ራስዋ በመዝሃባቸው ገባችና አንድ ኔግሮ አሜሪካን ያዘች ምን ሆነ ቤቱ ተበላሸ ማን ይታሰብበት ቄቱ የማን ነው ውጤቱ ያባት ነው እያወቀ እንዲያውም አባት እንኳን ቢኖር አባት የሌለው ቤት እንኳን ሳይሆን አባት ያለው ቤትም በአውሮፓና በአሜሪካ እየጠበክና እንትን ያደርክ ነው አይደል ስለዚህ ሰውየው እዛ ጥሎ መጣና ከዛ በኋላ የተገኘው ነገር ውጤቱ በሙሉ ሲሸከመዋል እኔ አንድ ምሳሌ ልስጣታችሁ ነኝ ወንዶች والله እንዴት የመሰለ ምሳሌ እኔ በእጄ ወደቀ ነገር ነው ባንድ የአውሮፓ ሀገር ሄድኩና አሁን አንዷ ነች ሐቂቀተን ልንገራችሁ እንደዚህ ስታያት መብራት ነች ወይስ ጨረቃነች ነው መትላት እድሜዋ የ30 አመት እንዲያውም ከዛ ታንሳለች በጣም ቢዩቲፉል ነች ልገልጻትም ወነቴ ነው አልችልም እኔ መሳጋ በዘች እሺ ብዬ ሄድኩና ሁለት ሰው ይዤ ሄድኩ እሷ ብቻ ነች እንግዲህ እሷ ብቻ ነች በዛ አንዲት የ3 አመት ልጅ አለቻት እና ህፃን ነች አሁን እሺ ብዬ ሁለት ሰዎች ይጀህድኩና መሳበላን ጠጣን ሻህ ጠጣን ከዛ በሳሎን ሆነን እየተጫወትን መጣችና ምን አለችን ሼክ ኢብራሂም አንድ ጊዜ ፈልጋለሁ አለችን እኔ ፈራሁ ሐቂቀተን እሺ ብዬ ሳሎኑን ብዘጋችሁ ሰዎች ያለቹ በጣም ዘጋችሁና ሳባርጋ ዘጋችሁና ይጃል ወደ ውስጥ ሄደች ማለት ነው አሁን ምንድነው አልኳትና والله ወደ መኝታ ቤት ወሰደች ይህ መኝታ ቤቴ ነው አለች እሺ ይህ ደግሞ መጥበክ ነው ዳይኒንግ እንትኑ ኪችን ነው አለች እሺ ይህ ደግሞ ያኒ ሳሎን ነው ሴቶች የምንወልበትና ምሳ የምንበላበት ዳይኒንግ ሩም እንደዚህ ነው አለች ኦኬ አልኳት አሁን ቁጭ በላችና ተቀመጥኩ ስቀመጥ በልቅሶ ብቻ ጀመረች አለቀሰችና ምን ነው አልኳት በቃ ታለቅሳለች አልታገስ ማለት ልቅሷ ዝም ብዬ ተበቀኳትና ጨርሰ በቃ እንቧን አድርቃ እንደዚህ ስማ ሸክ ኢብራሂም አለች ናም እኔ አለችኝ ሁለት ወር ነው የጠበቅኩ አለችኝ ሸክ ኢብራሂም ይመጣል ተብሎ ከተነገረ እስካሁን ድረስ አንተን ሲጠብቅ ነው የቆየሁ ምክንያቱም የኔ መልእክት አንተ ብቻ ነው ልታደርስልኝ የምትችለው ወደ ባሌ አለችኝ تفضل يا الكوان እኔ የ29 አመት እድሜ ነኝ አለችኝ እንግዲህ ስትናገር ሐቂቀተን አقول لكم صراحه يا امير ميست ነው የምትመስለው እና የ29 አመት ልጅ ነኝ አለችኝ እኔ ጅዳ ተወልጄ እዛ ነው ያደኩ አለች አባቴ በመጠኑ ቁርአን ሐፍጃለሁ ሐዲስም አስተምሮኛል በጃሊያን እና በትምርት ቤት ይሄድኩ ስለዲን በደብ ነው የጠጣሁት አለች ያ የዲኑ የተማርኩበት ነገር እስካሁን ድረስ እንደ ባተሪ ሆኖ ያካሄደን ነው አለች የኔ ጓደኞች አሉ እዚህ የኔ እንትን ጓደኞች በኔ እድሜ ያላችሁ ሚስቶቻችሁ እንትን እዚህ የሚኖሩ አለች ዲስኮ ነው የሚያድሩ አለች ላኪን እኔ ዲኑ ቁርአኑ ሐዲሱ አደቡ በጅዳ ተማርኩት እስካሁን ድረስ እንደ ብርሃን ሆኖ ያካሄደን ነው እንደ ባተሪ ሆኖ ያስካሄደን ነው አለች ግን ሼክ ኢብራሂም ታቃላለችን ባተሪ እንደሚጨርስ አንድ ጊዜ ያኒ እንደሚደክም ባተሩና እንደሚጨርስ ከነጨራሱ እንደሚሞት ባተሪ ታቃላለችን አው አልኳል እኔ እዚህ 3 አመት ጡለኝ ባሌ እዛ ከናንተ ጋር ሪያድ ዝም ብሎ ሪያል እንዲለቃቀም እዛ ትቶ እዛ ቁጭ ብሎ ለኔ እዚህ ተወኝ መንግስት መጥቼ አንድ እንትን ሰጠችኝ ሹጋ ሶስት ክፍል ሰጠችኝ መንግስት ከልጄ ጋር እና ደሞዝም ትሰጠኛለች እበላለሁ እጠጣለሁ ጓደኞቼ ዲስኮ ነው የሚያድሩ አለች እኔ እዚህ ላይ የኖርኩ ጎረቤቶቼ እዚህ አራት አፓርትመንት ነው አንዱ ስዊድናዊ ነው ወንድላጤ ነው አለችኝ አንዱ ኢትዮጵያዊ ነው ወንድላጤ ነው አለችኝ አንዱ ኢራቃዊ ነው ከሚስቱ ጋር ነው አለ እኔ ደግሞ እንደምታየን ከልጄ ጋር ነው አለ አንዳንድ ጊዜ እነዚህ ኢትዮጵያዊ ወንድላጤና የስዊድን ምናምን እንደዚህ ሁሉም ያንኳኩ ደህና ነሽ ወይ እንደምንሽ ምናምን እንደዚህ እንኪ እንደዚህ ፍሩታ ምናምን ይሰጡኛል አንነገራለሽ ወይ ስጥ እንደዚህ አለ አይደለም አንድ ቀን ግን መጥፎ ነገር ሊከሰት ይችላል አለች ከዚህ ባይሆንም ከውጭ አገሩ አይተዋል አንተ በጣም አደገኛ አገር ነውና እኔ ለምን እዚህ ጥሎኝ ሄደ አሁን ይነብሳሳት ምንድነው ማን ነው የሚታሰበው والله قرانه ان حديثه بجدة ل 15 አመት የተማርኩት ነገር እስካሁን ድረስ እንደ ትልቅ ዲናሞ ሆኖ የሚያካሄደን እሱ ነውና አሁን ግን ሊያልቅ ትንሽ ነው የቀረው አለችኝ ስለዚህ አሁን አንተ በሪያድ ከተማ ነው ያለው ሰውየው ከናንተ ጋር ነው ያለውና ይሄን መልእክት አድርስልኝ የምትለው ነገር አለችኝ ሶስት ምርጫ ሰጣዋለሁ አንዱ ምርጫ እዚህ አገር እንዳመጣኝ ቀጥታ መልሶ ወደ ሪያድ እንዲወስደኝ ከሱ ጋር እንድኖር የእስላም አገር እዛ ይሻለኛል አለች ላ ካለ ደግሞ እኔ ያኒ ሚስቴ ባሌ ያለ በጣም የማፈቅረው ሰው አለ ምናም ብዬ እዛ ልናገርና መንግስት ይፈቅድልኛል ባሌ ብዬ እዚህ ላስገባው አብረን እንድንኖር ሶስተኛ ምርጫ ቶሎ ብሎ ጣላቅ እንዲልክልኝና እኔ እድል ላይ አለች ቆንጆ አይደለም ወንድሞች በጣም ቆንጆ አስተያየት ነው እሺ አልኳል አስማለችኝ والله በአላህ ነው ሚዘሃለች ከኤርፖርት ወርደህ ለማግስት ጠርተህ እንድትነግርልኝ አለች እሺ አልኳትና ሄድኩ ወደ ሪያድ ጠራሁት እስከ ግማሽ ሌሊት ሲሰድበው ሳስቀው ያን ስመክረው ሁሉ ያን የተደባለቀ ነገር ነውና በደንብ አስረዳሁት ሰውየው ዝም ብሎ ይስቃል እኔ አልኩት ስማ አልኩት ወርቅ ባንድ ሚዛን ሚስትህ በሌላ ሚዛን ብታስቀምጥ ሚስትህ ነው የምትከብደው ከወርቁ አልኩት ወርቅ የሆነችው ሴት ነች በመልክ ነው የሚቀንሳት የሚጎድላት ነገር የለም በልቦና ነው በጣም በጣም ልቦና ያላት ሴት ነች በዲን ነው አገሩ እኔ አይቻለሁ ለዚና ነው ለማንኛውም መጥፎ ነገር ሳንቲም ማያስፈልግም ቀጣ እንደፈለክ የምታርግበት አገር ነው እንዴት እዛ ጥላህት መጣላህ አልኩ ስለዚህ ይያለች ነው ወይም ወሰደኝ ወይም ላምጣ ወይም ጠልቀኝ ትላለች መጨረሻ ሳማራይ ዘርገ ይሄን ነገርኩት ማለት ነው እሺ ሸክ ኢብራሂም አሁን እንደ አደርጋለሁ والله እነቴ ነው ምናምን ብሎ ወጣ المهم يعني قويه كان دامت نو ان دامت ثلاث ور الحمد لله تغنانيو ابرو باوروبا اللي هو جن سنت تتغسج امست امت سنت سو يملكفات الله لجيت وادو مو حصان سلهونهش نو انجي والله من عليكن تاقال تاقالاتشو سما عليكن شيخ ابراهيم ين اجزي من يتا بيت ياسكبهو لمندن نو عليكن يوله يه الغا ሁለት ሰው የሚያስተኛ ነው አለችኝ እንደ ተነጠፈ 3 4 ቀን 5 ቀን የሚተኛበት ነገር የለም አለኝ እኔ አለችኝ እዚ አልጋ ሰው እንደሚተኛው እኔ ብርድ ልብሱን ከፍቼ ገብቼ ተኝቼ አላቅም አለች ምንድነው ምታረጊ አልኳት የውልህ ይሄ ሻሂ በራድ በራድ የሻሂ አለ አይደለም እሱ እየሞቀ መጽሐፍ ያነበብኩ መጽሐፉ ከእጄ ወድቀና እኔ በቃ በዛ በሳሎኑ በወንበሩ ላይ እተኛለሁ እዛ በቃ እንቅልፍ ይወስድኛል ምክንያቱም የሚያጫውተኝ የለም የማያወራኝ ነገር የለም ደሞ የት ልሂድ ባል የለኝም ሂጃብ ለማድረግ ነው ምፈልገው ይሄ ሁሉ ልክ እስር ቤት ሆነ ታየኛል እዚ መኝታ ቤት ያኔ ማር ሻይ የፈላ እነተኛለሁ አለች ሲሰለቸኝ ሳሎን ሄዳለሁ ያኔ ቴሌቪዥን ከፍቼ እዛ ተኛለሁ እንጂ ረፍታግን ሸተን ቻላቀም ስለዚህ ባክ ባክ ሸክ ኢብራሂም ከዚ አውጣናለችና والله ምንም ነገር የተውኩት ነገር የለም በየወሩ እየደወልኩ ሂድ እለዋለሁ ወይምጣት ሂድ ወይምጣት ካንዳመት በኋላ አልহামዱሊላህ ሄዶ ተገናኘ ማለት ነው ስለዚህ አንዱ ከኔ ጋር ለዚ በሪያ ሚስቱ እኮ ነው እንዴት የመሰለ 7000 ሪያል ደሞዝ ይወሰደ እና ሱና ሚስቱና አራት ልጆች አሉት ሁለት ወንድ ልጆች ሁለት ሴት ልጆች ልክ ወደ ሆላንዳ ደሞ ላከው ወደ ሆላንዳ ላካትና ተቀለ والله እንደ ህፃን ያለቅሳል ወደኔ መጥቶ የሸክ ኢብራሂም ማለት እንዲ የማይነገር ሆኖ ያገኘሁት አለኝ ምንድነው አልኩት ሚስቴ አለች ሚስቴ አለኝ ምን ሆነች ሚስቴ አንተ አይደለም የላካት እዚ እኮ ምን አገኘችል አረ አስተርጓሚ ሰጥቷት አንዱ ኤርትራዊ ነው እና አስተርጓሚ ብለው ክርስቲያን ነው ከዛ በቃ በሶስት ሰዓት ጧት 9 ኦክሎክ ይወስዳታል ወስዶ በቃ ሲሸራሸሩ አስተረጉማለሁ ይያለ በየት ፍርድ ቤት ይወስዳታል ከዛ በኋላ አብረው ምሳይበላሉ አብረው ይጠጣሉ እንደገና ያመጣታል ከዛ ቤት ገብቶ እዛ ከነሱ ጋር ይጫወታል ከዛ በኋላ ይሄዳል ጧት ደሞ መጥቶ ይወስዳታል 6 ወር ሆነዋል አስተርጓሚ ይያለ ይወስዳታል አለኝ ጠይምን ትጠብቃለህ አልኩት ምንድነው ተጠብቀው ስትንገረኝ ምንድነው ሌላ ምን ተጠብቃለህ አልኩት መፍቴው ምንድነው አለኝ መፍቴው ቀጣ አንተ መሄድ ነው አልኩ ሂድና ሚስተህንና ልጆችህን እርዳ አልኩት ሌላ ምንም አትናገር አልኩት ስለዚህ ምንድነው እንግዲህ ወደ ቃይዳው እንመለስና አርዳ በሸይ ርዳ بما يتولد منه አንድ ነገር ወደህ ካደረከው ወይም ወደህ ዝም ብለህ እንትን ካልከው ከዛ የሚወለደው ነገር አንተ ትሸከመዋለህ طيب ለምሳሌ ነቢያችን ምን አሉ كلكم راعي ሁላችሁም እኮ ኃላፊነት ተሸካሚዎች ናችሁ وكلكم مسؤول عن رعيته ሁላችሁም ደግሞ ኃላፊነት አላችሁ ምን አሉ المرأة راعية في بيتها ومسؤولة عن بيتها ست በቤቷ ከባለቤቷ የምትኖረው ኃላፊነት አላትና የልጆቹና የቤቱ ኃላፊነት ተሸከማለች አለ ቀጠሉ ነቢያችን ስለዚህ ሁሉኩም ራዒ ወኩሉኩም መስኡሉን አን ራዒየቲ እና ምንድነው ነገር ወንድሞች አንድ ሰው አንድ ነገር ለምሳሌ እኔ ልንገራችሁ አሁን ምርጫ እናርግ ይባላል ምንድነው የቀቢላው ለምሳሌ ሐላፊ እንምረጥ ወይም ደግሞ የጃሊያ ሐላፊ እንምረጥ ወይም ያገሪቱ ሐላፊ እንምረጥ ይባላል አሁን አንተ በወገንና በዘመድና በጎሳ በስሜት በጓደኝነት በዘመድ አዝማድ አንድ ቡድን አምጥተህ አንዱ የማይረባ ሰው እዛ ወንበር ላይ ቁጭ አደረከው ደስ አለ ምክንያቱም ያጎተህ ልጅ ነው ጓደኛህ ነው ወገንህ ነው እና እዛ ቁጭ ሲል በጣም ደስ አለ አንተ ታቃለህ ፋንዲያም ሆኑን ሰውየው እና ሰውየው ወንበር ላይ ሲይዝ መጨፍጨፍ ጀመረ መበደል ጀመረ በዝባዝ ነው ያኔ ገንዘቡን መብላት ጀመረ ዲኑን ማጥፋት ጀመረ ስለዚህ አንተ ዛ ያስቀመጥከው ሰው ትልቅ እንት ነው የምትወስደው ከዚህ ከወንጀሉ ልክ በልክ አንተ ትካፈላለህ ስለዚህ በጣም መጠንቀቃለብን እሺ የመጨረሻው መሰሶ ወይም ደግሞ የመጨረሻው ህግ ይሄ መጨረሻ ኢንሻአላህ ምን ይላል الخروج من الخلاف احتياطا مستحب الخروج من الخلاف احتياطا مستحب كعلماء الخلاف موطات بتام يتودد نو كعلماء الخلاف موطات بتام يتودد نو انديت لكن قالوا فيما لا يوجد فيه نص قاطع لمثال አንዳንድ ዑለማዎች እንደዚህ አሉ አንዳንድ ዑለማዎች ደግሞ እንደዚህ አሉ ስለ አንድ ነገር እነዛ ዑለማዎቹ እንደዚህ አሉ በጥረት ነው ጥረው ነው እንደዚህ በቃ ያኒ በነሱ ኢጅቲሃድ ነው እነዛም በነዚህ ኢጅቲሃድ ነው አሁን አንተ ከነዛ የዑለማዎችን خلاف ለመውጣት ስትል የተሻለ ነገር ማድረግ በጣም የተወደደ ነው አሉ ان مثال على مثال اي اي اي انت اي برام نغرو مثلا مس الذكر يفسد الوضوء ستمهم ولد بلتو وين بلتو مياز وضوء يطفال اشي ليلوچو دمو ايطفا مالو كني قالاچو عند سو وضوء ادرغوال بلتو كيازي وين يليلا سو بلت كيازي وين مسوا بلتو بلتو كيازش وين يليلا سو بلت كيازش ውዱኡ ያጠፋላሉ አንዳንድ ዑለማዎች ሌሎቹ ደግሞ አያጠፋም አሉ። طيب ምንድነው ደሊላቸው ብንል يعني እነዛ ያጠፋል ያሉ ሐዲስ አለ من مس ذكره فليتوضا او كما قال النبي صلى الله عليه وسلم بلتون يازه يازه سو ውዱ ያርግ የሚል ሐዲስ አለ እሺ እነዛ ውዱ አያፈርስም ያሉት ምንድነው ደሊላቸው ሌላ ሐዲስ አለ ምን ይላል انما هو بضع منك يعني بلته عند اكله كونه يسونته اكل سلوونه يعني السو بتيزو ياو اكله نو ياسكو يميل حديث عليه هلت تكفلوا انجدي علماءچو بلتن مياز يافرسال ليلوچو دومو ايافرسمال ازيه لاي خلافو كخلاف لموطات يبتادرغو طرت من مهون علبت كخلاف لموطات كتفلهجه وضو ارق بس يو نو مملچاو بتام سنة لماغنيتنا الله اندي ود كتفلهجه وضو ارك من يغدل هلانته انداندچو وضو يفرسالالو انداندچو وضو ايفرسمالو طيب وها قالنا وضو ارك نقطع مزبوط مزبوط لكن قالوا يعني عندنيا وبودن بتام ድርቅ ያለ ደሊል ካላቸው ግን ከደሊሉ ጋር ነው የምትሆነው ማለት ነው ለምሳሌ ሌላ ምሳሌ ልስጣችሁ አክሉ ለحم الجزور يفسد الوضوء የግመል ስጋ ይበላ ቀጥታ ውዱ ይፈርሳል አሉ الحنابلة يقولون كذا وبعض العلماء يقولون كذا وكثير من العلماء يقولون لا የግመል ስጋ ይበላ ውዱ አይፈርስም አሉ لكن ሁለቱም ማስረጃ አላቸው ምን ታደርጋለህ አንተ የግመል ስጋ ከበላ ከخلاف ለመውጣት ከተፈለገ ጭቅጭቅ አታብዛ ወይ መዝሃብ እኮ እንደዚህ ነው ብለ ድርቅ አትበል ሄድና ውዱ አርግና ከخلاف ትወጣለህ طيب ሌላ ምሳሌ ስጣችሁ ታሪክ الصلاه ካፍር በስንፍና ሰላት የተወሰው ከነጭራሱ ሰላት የተወ ካፍር ነው ከስልምና ውጭ ነው አሉ ሌላ ደግሞ ምን አሉ لا ካፍር አይደለም لكن በጣም ወንጀለኛ ነው يوم القيامه كفرعون كهامان كقارون كنዛ ትላልቅ የጀሃነብ ድርግ ይባል ድርግ ይሆኑ ከነሱ ነው በአደል መህሸር እንትን የሚለው ከዛ ጀሃነብ ገብቶ ደሞ ከነ ፍርዖን ከነ ምናምኑ መላእክት ሰነዋት ተቀቀሎ በእሳት ይወጣል መጨረሻው ግን ጀናንም ይገባሉ የተውለትም የለም ነሱ ካፍር አይደለም ያሉት የተውለት ነገር ነፍስ አልተውለትም مليون ولت مليون متو عمت مليون بجهنم تققله يوطالالو انذا كن كنقراسو كافر نو جهنم غتو ايوطمالو اهون انت كزي خلاف لموطات مندنو متارغو نجات تفلغاله اندتدن كالله قطات اندتدن تفلغاله تككلنياو انا አዳኝ ያኒ የሚያድንህ ነገር ትፈልጋለህ ታርከ ሰላ ካፍር ነው ብለህ ሰላት አትተው አንዲት ሰላት አትተሳለፍ ምክንያቱም ሰላት ካሳለፍኩ ካፍር ነኝ የሚለው አቂዳ በጭንቅላት ውስጥ አስገባውና خلاص አንድ ነገር አትተው ሰላት አትተው አንተ ከዚህ አዱንያ ስትወጣ ምንም አይነት ሰላት ሳታሳልፍ ትወጣለህ ማለት ነው والله خلاف العلماء ان عندك علماء كو يعني كافر አይደለም ያሉ ብለችላ ካልክ ግን ሰላት ታሳልፋለህ የማይሰግድ ሰው አይዞህ ምን አለበት ትለዋለህ በብዙ ወንጀል ትወጣለህ ስለዚህ خروج من الخروج من من الخلاف مستحب በጣም የተወደደ ነገር ከخلاف ስትወጣ ነው ተግባባ ነው እንድሞች እንግዲህ ሁለት قاعده ጨመርን ሁለትና አምስት ሰባት قاعدهዎች ሆኑ ዛሬ እንግዲህ የተቀረው ነገር ለእናንተ ነው መተው እዚህ ላይ የኔ ደርስ ያበቃል ጭማሪ ካለ ጨምሩ ያቀ ካለ ጠይቁ አለበለዚያ ምንም ነገር ከሌለ ደሞ ነገ ነገ እሁድ በሌላ ደርሳችን እንገናኝ ይላልው ማይክ ፍሪ احتياطا مستحب كخلاف كعلماء خلاف موطات نجات كفلك نجات ማለት ምንድነው يعني ትክክለኛው ነገር كالله عذاب مملط كفلك كسته مملط كفلك خلاف قال بعلماء خلاف قال انت كخلافون بتوطى يعني تككل يمثلو نجر مارق يما يشجر كونه اسو مارق يشالال عليه انديت مثال يسطو عند سو بلتون كيازي ودو يا فرسال قالو ليلوچو دومو ايا فرسم قالو ازي لا انغدي ትክክለኛው ውዱኡ እንትኑ ብልቱ ያዘ ያኒ ወይም ሰው የሌላ ሰው ብልት ያዘ ውዱኡ ይፈርሳል የሚለው ትክክል ከሆነ አላህ ዘንድ ትክክል ከሆነ ጠፋ አሁን እንዳትጠፋ ነጃ እንድትወጣ ከዑለማዎቹ ኺላፍ ለመውጣት ተመክራለ እንዴት ውዱ አርግ ብልት ከያዝ ውዱ አርግ خلاص አሁን አንድ ዑለማዎች እንደዚህ ያሉ እንደዚህ ዑለማ እንደዚህ ያሉ የሚለው ነገር ይጠፋል ምክንያቱም እነዛ ውዱ ያፈርሳል ያሉ خلاص ውዱ አደረክና ዘጋቸው እነዛ ውዱ አያፈርስም ያሉ ደግሞ ከነጭራሱም ተዘጉ እነሱ ስለዚህ ኺላፍ ያለው ከሆነ አንተ ውዱ አርግና ከኺላፍ ትወጣለህ ይህ በጣም ቆንጆ ነው አሉ ሁለተኛ ምሳሌ ሲሰጥ ምን አልኩት ለምሳሌ يجمل سقايه بلا سو وضوء يفرسال له ان العلماء شنو ذا قالوا ليلو علماء دمو اي فرسم قالوا طيب انت من شجر قالوا وها يفسسه نو كعلماء وش خلاف لموطا ستل هيدنا وضوء ارغنا خلاص نغرو تزغا فايلو تزغا ليلى مثال يسطوت مندنو صلاه يتوي بسنفنا يتوي صلاه كافر نو ሌሎች ዑለማዎች ደሞ ካፍር አይደለም ግን ትልቅ ወንጀለኛ ነው ከፊርዖንና ከሃማን ከቃሩን ከኡበይ ኢብኑ ኸለፍ ከአቡ ጃህል ጀሃነም ገብቶ መላኢን መላኢን መላኢን መላኢን ሰነዋ ተዓዝቦ ይወጣላሉ እና አንዳንዶቹ ግን ላ ከነጭራሱ ካፍር ነው አሉ طيب انت كخلاف ለመውጣት ትፈልጋለህ አለ ጥል ምን ታረጋለ መሰለ يعني ካፍር ነው የሚል ስታቱስ ምክንያቱም አላህ ካፍር የሚለው ብዙ ሐዲስ አለ ብዙ ቁርአን አለ ግን አንተ ችላ ብለህ አረ ዑለማዎች እኮ አሉ ካፈር አይደለም ያሉ ብለህ ችላ ካልክ መጀመሪያ አንተና ሚስት ሰላት ታሳልፋላችሁ በሰላት ስንፍና ይዛችኋል ሁለተኛ ደግሞ ሙምኪን አንዱ የማይሰግድ ሰው መጥቶ ያንተን ልጅ ዳረኝ ሲል ያኒ እኮ ዑለማዎች እኮ ሁሉ እኮ ተስማሙም ያኒ የማይሰግድ ሰው እኮ ካፈር ነው ያሉ አሉ ካፈር ነው አይደለም ያሉ አሉ ብለህ እህትን ወይም ደግሞ ልጅህን ዝም ብለህ ትደራታለህ ለምን ምክንያቱም አንተ ያንዳንድ መሽሎከ ያለው እንትን እየወሰድክ ነው መሽሎከ ያለው አስተያየት እየወሰድክ ነው ስለዚህ አንተ ከዑለማዎች ኺላፍ የሚያስወጣ አላህ ዘንድ የሚያኮራህና የማያሳፍር ነገር ውሰድና ከዛ ከዑለማዎቹ እንትን ኺላፍ ትድናለህ ያልኩት ይሄ ነገር ነበር ኢንሻአላህ ወራህመቱላህ ወበረካቱ ሳይሆን ከዛ በፊት የነበረውና እኔም የምፈልገው የነበረው ግን ኢንሻአላህ ሁለተኛ እንዳስና ስለፋው የተቀደውን ማዳመጥ እንችላለን ቢዝነላህ ተዓላ ይሄንን ለማናገር ነው ትንሽ አስተያየት ልስጥ የመጨረሻው ላይ በብዛት አሁን ረመዳንን ጾመን ሸዋልን እየቀጠልን ነው። በዚህ ላይ በጣም ትልቅ ኺላፍ አለ። ብዙ ሰዎች ብዙ ነገር ይናገራሉ እና እዚህ ላይ ትንሽ የእርሶን ተጨማሪ ስለመፈልግ ነው። እና አሁን ምንድን ነው የሚሉት ግማሹ እኔ አሁን ለምሳሌ ከጾምኩኝ ይደክመኛል ስራ ነኝ ምን ስለሚለኝ መጀመሪያ ሸዋልን ስለማላገኘው መልሼ ስለማላገኘው ሸዋልን ልጾምና ከዛ በኋላ ወደ ቀዳዬ ሌላ ጊዜም ቢሆን ቀዳዬን አወጣለሁ ይላሉ። ብዙ ጊዜ ሰምተናል መጀመሪያ ግን መንሷመ ረመዳን ፈአጣሁ ሲተመ ሸዋል ነው የሚለው ሀዲሱ። እና አሁን እንግዲህ እዚህ ላይ ምንድን ነው ማድረግ ያለብን? እንግዲህ ከኺላፍ ለመውጣት ይህንን አልችልም ደክሞኛል የሚለውን በጣም በአሁኑ ጊዜ በጣም እያነጋገረን አካባቢው ላይ ያለ ይሄ ነው። ሌላው ደግሞ የሚሰጡት ደሊል አላቸው። አይሻ ረዲየላሁ አንሃ በብዛት የምትጾም የነበረው በሻዕባን ውስጥ ነው ቀዳዋን። ይህንን ደሊል ነው የሚሰጡት። እና ይህንን ከዚህ ከአሁኑ የመጨረሻው ሀዲስ ጋር ትንሽ ይገናኛል ብዬ ነው እንሻአላ። ጀዛኩሙላህ ኸይር ኡስታዝ። እሺ ጥሩ ነው። በመጀመሪያ የአይሻ ሀዲስ እዚህ ላይ እንደ ማስረጃ ሊሆን አይችልም። አይሻ ሻዕባን ነው ጾሞ የነበረው ብላ 10 ወር ማዘገየቱ በጣም ተገቢ አይደለም ይሄ ነገር። እና ወዲያውኑ ቀዳውን ማውጣት ነው ያለባት። በበሽታና በስራ በምን ከሆነ ትንሽ ታዘገየዋለች እንጂ አይሻ በሻዕባን ነበር ማን አለ እንደዚህ? በሻዕባን ብዙ ስለሚጾሙ ነቢያችን ሳሰለም ሻዕባን አንዳንድ ጊዜ በሙሉ ይጾሙት ነበር፣ አንዳንዱ ጊዜ ደግሞ ብዙ ይጾሙት ነበር። እና እሳቸውን ተከትላ ብዙ ትጾም ነበር እና ቀዳ ካላት እዛ ትጾም ነበር የሚባለው ነው እንጂ ሆኖ ብላ ያኔ ሻዕባን ቀዳ ታወጣለች የሚለው እኔ ሰምቻለሁ። ይህ አንድ ነው። ሁለተኛ ነገር ያው አሁን ያመጣሽው ሀዲስ እኮ ትክክል እንትን ነው። መን ሳመ ረመዳን አሁን ቃይዳው ስንለው የቆየ ነው። ምንድን ነው ኢዛ ሁናከ ፊ ነፍስ ካለ ጥረት አያስፈልግም፣ ማሻሻል ወይም ደግሞ እጅትሃዳት አያስፈልግም አላለም። መን ሳመ ረመዳን ሳመ ፊዕል ማዲ ያለፈው ፓስት እንትን ነው ዘርብ ነው አይደለም። መን ሳመ ረመዳን ረመዳን የጾሜ ሙሉ ማለት ነው። በአትበዐሁ ስትን ምን ሸዋል 6 ቀን ከሸዋል ደግሞ ከጨመረለት ከአነማ ሳመ ደህር አመቱን እንደ ጾመ ነው ይላል። አሁን ዑለማዎቹ ምንድን ነው የያዙት? መን ሳመ ረመዳን ረመዳን የጾሜ እህታችን ግን 5 ቀን በሐይድ ምክንያት ስላፈጠረች ገና ረመዳኑ አልተሟላም። መጀመሪያ 5 ቀኑ ትሙላውና መን ሳመ ረመዳን የሚለው ነገር ለእሷ ትክክል ይሆናል። ከዛ ሸዋል ታመጣለች። ይህ አንድ ነው። ሁለተኛ ነገር ደግሞ ምን አለ? ረመዳን መጾም ቀዳ ረመዳን መጾም ፈርድ ነው፣ ሸዋል ግን ሱና ነው። እሺ ትልቅ ደግሞ ይህ ነገር ነው። ፈርድን ትተህ ወደ ሱና አንሄድም። ሁለት ሶስተኛ ደግሞ ሶስተኛ ነጥብ ደግሞ ምንድን ነው? የረመዳኑ ቀዳ ካቆየችው መጀመሪያ እንትኑ መጀመሪያ ሸዋል ብትጾምና ከዛ በኋላ የቀዳ እንትን ብታረግ ዑለማዎቹ ምን አሉ? አስለን የሸዋል ጾም ሱና ስለሆነ ከቀዳ በኋላ ከቀዳ በፊት ነው የጾመችውና አይሆንም አይባልም አይባልም አሉ። ለአን ሱና ነው፣ ለስተህባብ ነው፣ ይወደዳል ነው የምንለው እንጂ ቀዳ ሳታወጣ ሸዋል ጾማለች ብለን ሸዋሉ ተቀባይነት የለውም ብለን ስርዝ አናደርገው። ግን የበለጠ መጀመሪያ ቀዳ ታወጣና ከዛ በኋላ ያኔ ሸዋል ትጾማለች። ይህ ነው አብዛኞቹ ዑለማዎቹ የተስማሙበት። አራተኛና አደገኛ የሆነው ነጥብ የጠቀሱት ዑለማ ምንድን ነው? ሸዋል እየጾመች ከሞተች። ይህ ነው በጣም አደገኛና በጣም አተኩር ማየት ያለብን። አረ አልታመመችም እኮ መቼ ትሞታለች? አሮጌ እኮ አይደለች ባላረጀች መቼ ትሞታለች አትበሉ። ገና ሸዋል እየጾመች ከሞተች በሸዋል አትጠየቅም፣ ላኪን በቀዳ ረመዳን ግን ትጠየቃለች። ይህ አራተኛና ከባድ ነጥብ ነው። ይህን ሁሉ ጨምረን ጨማምረን የተወደደ ነገር መጀመሪያ ቀዳት አወጣና ደግሞ ምን አለበት ይሄ ደክሜ የምትለው ተሰርፍ ያ اخي 10 ቀን ተሰርፍ ኧረ 20 ቀን ተሰርፍ ስንት ነው የአላህ ቀዳ 4 ቀን ከሆነ 20 ቀን አሰርፋ ያለችው 10 ቀን 4 ለቀዳ 6 ለሸዋ ልታረገው ትችላለች ወይም ደግሞ 7 ቀን ከሆነ 15 ቀን ተሰርፍና 15 ቀን ሲቀረው 7 ቀን ለቀዳ 6 ቀን ደግሞ ለንትኑ ለሸዋል ታደርጋለች ብዙ ትደው እንዲያው እኔ ልንገራችሁ የበለጠ ልንገራችሁ እኔ መቆርቁትና ለጤና በጣም የበለጠ ዒድ ብቻ ጥራህ ብትቀጥል ረመዳን እንዳለህ ነው እንትኑ ሰውነቴ እንደዚህ ደስ ይላል ታካላችሁ የሰውነታችን ሌባ መሆኗን ነፍሳችን ሌባ ነች ህፃን ነች ባለጌ ነች ወላሂ ወላሂ እኔ መቆርቁት እኔ ቁርስ ሳልበላ ህይወቴን በሙሉ እኮ ነው ቁርስ ካልበላሁ ያኒ ለመኖር አልችልም እኔ ግድ የለኝም ምሳ ባልበላ ወላ እራት ባልበላ ምንም ግድ የለኝም ቁርስ ግን ቬሪ ማስት ነው ለኔ በሶስት ሰዓት 9 ክሎክ ሲሆን ካልበላሁ ራስ ምታት ይዘኛል ላኪን ረመዳን ሲሆን እንኳን ራስ ምታት ምንም ነገር አይሰማኝም የውላችሁ እንዴት ባለጌ ነች እቺ ሰውነታችን ዝም ትላለች እንዲያው ደስ ይላታል ትጾማለች ወር ሸዋል ሲገባ በሶስት ሰዓት ሲሆን ያኒ ካልጾምኩ ማለት ነው ይርበኛል ነፍስ እኮ ነው የምትርበው ምክንያቱም እንደዚህ ስለመድኳት ነው ላኪን ጥሩ መሆን ጥሩ የሆነው ምንድን ነው መሰላችሁ ኢድ ብቻ ሐራም ስለሆነ መጾሙ እሱ ብቻ ብላና ሁለተኛ እጀምር እዛ ቀዳ ያለህ ቀዳ አውጣ ወይም ደግሞ ሸዋል ጾም ረመዳኑ እንደቀጠለው ሰደውና ሰውነት አዳፕት ያደረገችው ነገር ካታፈር ቀጥል በጣም ቆንጆ ነው እላለሁ ነገር አላ ኩል ሐል ያኒ የሸዋል ጉዳይ ፈርድ ቢሆን ኖሮ መከራከር ይገባ ነበር ግን አያከራክርም ነገር የበለጠና ሐዲሱ የተቀመጠበት መጀመሪያ ቀዳ ነው ከዛ በኋላ ሸዋል ነው لكن በአንዳንድ ምክንያት በበሽታ ነው በጊዜ ማጣት ነው ምናምን መጀመሪያ ሸዋል ጾማ ቀዳ ብታው ምክንያቱም ቀዳው ልብ በል ወንዶች ቀዳው እስከ ሁለተኛው ረመዳን ሰፊ ጊዜ አለው ስለዚህ ልክ ቀዳው ትችላለች ያን በሱና ብዙ ችግር ያስፈልግ ኢንሻአላህ ማክሪ السلام عليكم ورحمة الله وبركاته تمام اوكي جزاك الله نور جنة استاذ طياقي قالني استاذ በጣም ብዙ ጊዜ እስያለሁኝ ሎቢ ላይ በዚህው አሁን በተናገሩት ነው ጥያቄ ምንድነው استاذ የረመዳን ቀዳ ሳይከፈል ምንድነው የረመዳን ቀዳ ሳይከፈል ሽዋ ላይ ሆነም ብለዋል ነገር ግን እኔ ጥያቄ ምንድነው አሁን እኔ የረመዳንን ቀዳ ከፍዬ ከዛ ሽዋልን መጾም ፈለኩኝ ነገር ግን የዛሬው አመት ሳይሆን የሌላ አመት ቀዳ አለብኝ ማለት ያኒ እርጉዝ ሆን ወይ ደግሞ ሳጠባ ያጾምኩት ማለት ነው እና ያም ይታሰብብኛል ኡስታዝ ይሄ ነገር ያኒ ቆይቷል ከዛ በኋላ ከዚህ እርግዝና ቀዳ በኋላ ስንት ሽዋል ጾም ያለውና ያ ሁሉ አይታሰብልኝም ወይ እኔ አሁን እኮ ስንት አመት 66 እየጾምኩኝ ያኒ ማለት የዚህን አመት ረመዳን ቀዳ እየጾምኩኝ ከዛ 6 ሽዋል እቀጥላለሁ አሁንም እየቀጠለው ነው የጾምኩኝ 6 ሽዋል እቀጥላለሁ አሁን ስሰማ ያለፈው ማለት ይሄ ከስንት አመት በፊት ያኒ ዑለማዎች እክትራፍ ዑለማ ያኒ አንዱ አይ እርጉዝ ስለሆንሽ መጾም የለብሽም ይላል አንዱ ደግሞ ፊዲያ ብቻ ክፈይ ይላል እንደዛ እየተባለ እንግዲህ ስንት አመት ሄዷል ይሄ ነገር አሁን ስሰማ ያ ቀዳው ካልወጣ ድረስ እስከዛሬ የጾምሽው ሸዋን ራሱ አይሆንም ተባልኩኝ እና ስታዝ እንዴት ነው ይሄ ነገር እና የዛሬው አመት አሁን እኔ ይሄ ማለት የእርግዝናው ብዙ ነው ከፍየው አሁን በዚህ በሸዋል ያም የሚጠርፍ አይደለም የሸዋል አጭር ደግሞ ያመልጠኛልና እንዴት አደርጋለሁ ነው ጥያቄው ስታዝ ገቦት አንዳንድ ስጥኝና እንግዲህ ኧረ እሺ ስታዝ ማይክ ፍሪ እንግዲህ መሰለኝ ይሁን። የኔ እህት ማንም ዓለም እንደዚህ ያለ የለም። ቀዳሳ ያወጣ ሸዋል የጾመ ቸውቶ አይቀበልለትም አንድ ዓለም እንደዚህ ያለ የለም። ትተት ነው ይህ ከራሳቸው ፍጥረት የፈጠሩት ሰዎች ናቸው። ምንድን ነው ያለ ዑለማዎቹ መጀመሪያ ቀዳ ብታወጣ ለምን አራት ነገር እኮ ጠቀስኩት አሁን ምንክን ሞት ይመጣል ስለዚህ በሸዋል አትያዝም በቀዳ ነው የምትያዘው። ሁለተኛ ነገር ደግሞ ሐዲሱ የሚለው መጀመሪያ እንትኑ ረመዳንን ሙሉትና 6 ቀን ጾሙ ይህ ለስትህባብ ነው እኮ አልኩት እኔ የተወደደና የተመረጠ ይህ ነገር ነው የሚሆነው። ሶስተኛ ደግሞ ሸዋል ጊዜው ስለሚጠፋ ረመዳን ግን ብዙ እንትን ስላለው እንትን ሸዋል ያስቀድማል አንዳንዱ አልኩል حال ምንድነው አሁን ያልሽው ነገር በጣም ስተት ነው ያሉት እነዚህ ሰዎች ያሉሽ ማለት ነው። ሸዋሉ በየአመት የምትጾሚው ሸዋል አስቀድሚው ወይም ከቀዳ በኋላ አድርጊው ከቀዳ በፊት አድርጊው ሸዋሉ አይነካም አይቀበል ተቀባይነት የለውም የሚባል ነገር አንድ ዓለም ዘንድ ስለሰም ይቻላል። ላኪን የተወደደው የተመረጠው ሐዲሱ እንደዚህ ስለሚል መጀመሪያ እኔ እንትኑ ቀዳ አስቀድሙት ነው የሚለውና እኔ አብሽሪ አንቺ ብቻ ሳይሆን በሙሉ ሴቶችም ወንዶችም ሸዋል ያስቀደሙ ነገር ከቀዳ ያስቀደሙት እንት ያኒ الافضل ተውት የተመረጠ ነገር ነው የተውት እንጂ ሸዋሉ ተቀባይነት የለውም የሚለው ይሄ ማራቱ ራሱ ወንጀል ነው እና ምንም እንት የለውም ማይክሪ السلام عليكم ይስማል እየተሰማችሁ ነው? ኡስታዝ ዘጠነኛው የተማርነው ያው ዘጠነኛው መሰሰው ማለት ነው። እኛ አሁን አንዳንድ የዛሊም የሆኑ መንግስቶች ምን ወደ ከሆነ መጥፎ የሚሰራ ባጣይ ምን ወደ ከሆነ ከሱ ጋር ስራችን በቃ የሱን ውጤት እንደምናገኝ አይሰማም የተማርነው እና አሁን ትናንትና አንዴ ሰማ ከትናንትና በፊት ነው ሰማ አላሙዲን ነው እና እየተጠየቀ አለ ቀኝ እጄን እንዳጣሁኝ ነው የምቆጥረው በመለስ ዜናዊ ሞት ብለዋለ ማለት ነው። ምክንያቱም በልማቱ ደረጃ አብረው ሲሰሩ እንደነበር እና እንደዛ እያለ ስለሰማሁኝ ማለት ነው። ወየውለት እያልኩትል ነበር የመልቅያማ ከሚወዱት ጋር የሚቀሰቀሰው አንድ ሰው ወየውለት እያልኩትል ነበር። አሁን ደግሞ ትምህርቱ መጣና ስንማረው እንደዚህ አለ። አሁን መለስ ዜናው እኛ ኢንተርቪው ሲያደርጉ ስሰማ እነዚህ 17 ኮሚቴዎችን ሲወነጅላቸው ስንሰማ ነበረ ማለት ነው። እነዚህ አሸባሪዎች አገር በጥባቾች ሲል ነበረ እና እንደዛን አይነቱን ሰው ነው እንደዛ ሲል የነበረው። በዚህ ላይ ምን አስተያየት አለውት? እዚህ ጋር አሁን ካስተማሩን ትምህርት ጋር ይሄዳል ወይ? ሰላም አለይኩም። ናም ኑርጀና ስም ባንጠቅስም ስም ሳንጠቅስ ኢትዮጵያ ነው ናይጄሪያ ነው መስር ነው ምን ነው የፈነገውን ሀገር ይሁን መሪ ይሁን የሀገር መሪ ወይም የኮሚቴ መሪ ወይም ማንድነው የከተማው እንትኑ ከንቲባ ነው ወይም አሚር ነው የፈነገውን ነገር ይሁን ያኒ የኢትዮጵያ ብቻ መጥቀስም አያስፈልግም። ማንኛውም መሪ መጥፎ እስከሰራ ድረስ አንተ ባትሰራ ግን ከወደድከው አንተ ከሱ ጋር ይሄ ነገር قاعده ነው አይቀየርም። ለምሳሌ አንድ መሪ አለ አይደለም ሰው ጨፈጭፋል ለዲን በጣም እንትን እድል አይሰጥም ዲን በቃ በዲን ያሾፋል የዲን ሰዎች ጨፈጭፋል እንደዚህ አይደለም። እዚህ ላይ ነቢያችሁ እንኳን ድርቅ ያለ ሐዲስ እንኳን من رأى منكم منكرا فليغيره بيده ተቻልክ እንዲያውም ሄደ በእጅ እጁን ቆርጠህ መጥፎ ስራ አለመስራት ማረጉ ተገቢ ነው። አልቻልክም በመላስህ አልቻልክም በልብህ ጥላው ግን በልብህ ወደህ እንደገና ማመጎስ ከጨመርክለት ይማ ምን የሚለየህ ነገር አለ ከሱ? እና አሁን ምንድነው በተከላላ አነጋገር ነው ስለዲን ስንናገር ወድሞች ልብ ይሆናችሁ ስለዲን መስሶች ስንናገር አገር ግለሰብ ወልቀሰብ አትጥቀሱ። ምክንያቱም እንደዚህ ከተከታታችሁ ያኒ አንድ ሰው አተኩሮ ልቡ በዛ ብቻ ነው የሚሄደው። ተከላላ አነጋገር የቀበሌ አንድ የቀቢላ የሀገሩ መሪ የከተማው ከንቲባ የእስልምና ተወካይ ማንኛው መሪ አድርጎ መሪ አድርጎ ቁጭ ሲያደርጉትና መጥፎ ስራ ሲሰራ እነዚህ ሶስት ቀደም ተከተል ነው። ሁለቱም አልቻልንም፣ በልብህ ግን መጥላት አለብህ። በልብህ ካልጠላህ እንዳልኳችሁ ነው የተሰራውና ይወጣው ፍሬ ከዛ የሚወጣው መጥፎ ነገር አንተን ተሻርካል በዛ። ይህ ማይቀር ህግ ነውና ስለዚህ እንዲያው ቁርአን አለ አያ አለ ግልጽ የሆነው አያ አንዳንድ ሰዎች አሉ ይላል በሱረት ኒሳ ኢንሻአላህ ይመጣል እንትኑ አያው ስንደርስ ይመጣል። ቡድን ወይም ደግሞ ሰዎች ተሰብስበው መጥፎ ነገር ሲናገሩ ተነስተህ ወይም ከልክላቸው ይላል። ተነጋላችሁ ለምሳሌ በሐሜታ በዲን ማሾፍ የኩፍር የሽርክ ሲናገሩ ተቻልክ ከልክላቸው፣ እንቢ ካሉ ግን ተነስተህ ሄዳለህ። እኔ አልናገርም ግን ዝም ብዬ ሰማለሁ ብለህ ቁጭ ካልክ አንተ ምንሁም አንተ ከነሱ ጋር ነህ ይላል በቁርአኑ። ሊመጣ ነው ዝርዝሩ ኢንሻአላህ። ስለዚህ አሁን ያልሽው ነገር ያም ያም ሳንል በልብ መውደድ ራሱ በጣም ወንጀል ነው ብላለሁ። ናም ማይክል السلام عليكم ورحمه الله وبركاته تمام السلام عليكم ورحمه الله وبركاته بارك الله فيك استاذ زين بياكي تنش تياكي ناس يعني عند تياكي نو برمضان عملت تو نو متيقو رمضان عملت كان قبا نبربني يزاري 4 عامت اكابادي استا زاري بسنفت نا زمبلو بما زمبلو بسنفت يالف نجر نو ያው ኢንሻአላህ እስከ ዛሬ ድረስ እንግዲህ አልፏልና ቀባ ለማውጣት ፈልጌ ዑለማዎች ጠይቄ ነበር አንዳንድ ሼኾች እና ቀባ በእያንዳንዱ ቀን ቢዳ ያወጣ ነው የምትጾመው የሚሉ ነግረውኝ ነበር። አንድ ቀን ጾሜ አሁን 4 አመቱ ነው 4 ነው የምትጾመው ወይስ አራት አንድ ቀን ጾሜ አራት ፊዳ ምሰጠው ለአራቱ ነው ምሰጠው ወይስ አንድ አንድ ነው ምሰጠው? ይሄን መልስ ነው የምፈልገው። ምሳሌ አንድ አራት አራት አመቱ አልፎታል ቀዳው ሳይወጣ ማለት ነው። ለዚህ ለየቀናቱ ለአንድ ቀን ሲጾም ያን አራት አመቱ ላለፈው አራት አራት ይወጣለታል ወይስ ዝም ብሎ አንድ አንድ እንትን ብቻ ነው የሚወጣለት ፊዳ ነው ታለስ? ይሄን ነው የምፈልገው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። السلام عليكم ورحمة الله وبركاته السلام عليكم ورحمة الله وبركاته أين أستاذ ملا؟ أستاذ أتنا ألو؟ أستاذ ألو؟ أستاذ أبو محمد ألو أستاذ أتنا؟ الله ما شاء الله متواجد مايك نعم تليفون ناجر نبر كرتار قلني عند سو يتيك نبر يا سمحوتم تليفون بقى كوتش اگر سلمتا بتا ما سمع دي تليفون كسو غان نبر ان شاء الله انا يجملين جن مجمريا درس يخرشوا الله يعني يطيقكين نور جنة أنا آيه تزيالين نقر يمثلال بسورة النساء يمثل جنانو يمثل ثلاثة تنياو آيانو يمثل أمسا زتن آيانو مثلين من إلى الله سبحانه وتعالى وقد نزل عليكم في الكتاب الله سبحانه وتعالى بقرآن أورد ولا لك أن إذا سمعتم آيات الله يكفر بها نا بدين مي أشوف بدين مي كلد دين مي سادت دين مي بدل سو كسماتو ويستهزأ بها بدين مي أشوف سو كسماتو فلا تقعدوا معهم حتى يخوضوا في حديث غيره يهن قصتهم وديل لا تقرون قصت كم نقبو درس كم نسوق أتكمتو من دنوين راسو مطفو نقر مسماتو راسو تقبب بانون دموش تلادين مطفو نقر مسماتو مطفو نقر ما يتوى للمون دموش لدينو يبي بدل سونا دينون يبي بدل دينون بتاع دينون الناس ما يهني لا قدينه الله إني لو قل بدينو يمني أشوف سو ويمني أشوفه سوتش ست سما مسمات وراسه كل كل نو السما له بله تسبله كتش كان كنا السجن قال إنكم إذا مثلهم إن قدي إن أنت عندنا السنة طيب عندنا السجن هون من دنو إن الله جامع المنافقين والكافرين في جهنم جميعا انقديه إن الزاب بدين ما يشوفونا بدين نميش أوس سوج بل به وده كسمها الجو كان نسوتش أمره تش أمره نوفي ساتي من تقباقه لقموا آيه وقد نزل عليكم في الكتاب أن إذا سمعتم آيات الله يكفر بها ويستهزئ بها بدين ما يشوفوا بدين يمتش أوتنا ميا في زوج كسماتشو فلا تقعدوا معهم كن السقاءات كمتو حتى يخوضوا في حديث غيره يهن مدفو النقاقر بدين ما شفنا مدفو النقاقر ستو وليك أنا ما نقاقر كم يهدو درس لك أقو كذابوتا لمن اندات تسمو نا باتودوم باتودوم نقارو باتودوم مسماتو راسو في الكنو تسمى نسكيتاي إنكم إذا مثلهم إن الله جامع المنافقين والكافرين في جهنم جميعا يهلا ما تشمرني فضلكو تونجمج أنا تليفون جيس لنبركو عندو يتأيكو ألسمى هدومنا يتقامر لي كذا كتلو يعني هلت تياك أبتشا تشمرن إن لا إن شاء الله نقل لقنا يعني ما يكبرين